مبارك. يا رمضان فيك قنا الجرس المسلي يا اسك رمضان لنهدنا ان شاء الله. زاري تنش بتياك انا مال سارقين و ريفايز لما رق مكرا له نيت ياك تعيك الله اني ملس الله على استجراتشو ان شاء الله. እንግዲህ አንደኛው ጥያቄ ምን ይላል? አንድ ሰው ከሞተ ያልጾመው ቀናት ትቶ ከሞተ ማለት ነው፣ ሀል ዩምኪን ዘመዶቹ ቀዳ ሊያወጡለት ይችላሉ ወይ ይላል። ጥያቄው ግልጽ ነው አይደለም? አንድ ሰው ለምሳሌ 15 ቀን ጾሞ 15 ሳይጾም ከሞተ እና ይህ ነገር የተቀረው 15 ቀዳ ሊያወጡለት ይችላል ወይ? የኖት ያቀው እንግዲህ ምን ይሆናል? በህይወቱ ያለ ያለፈበት ብቻ ነው ቀዳ የሚያወጡለት እንጂ ረመዳን በሙሉ ለምሳሌ 10 ቀን ጾሞ እንደገና 5 ቀን አፍጥሮ 2 ቀን እንደገና ጾሞ የተቀረው ሳይጾም ሲሞት አሁን ቀዳ የሚያወጡለት ያቺ 5 ቀን ብቻ ነች። እሺ 10 ቀን ጾሟል፣ 5 ቀን ታመመና ሳይጾም አሳለፈው ከበሽታው ዳነ፣ 2 ቀን ከጾመ በኋላ ሞተ። ስለዚህ 10 ቀን 5 ቀን ሲጨመርበት 2 ቀን ሲጨመርበት ስንት ይሆናል? 17 ቀን ከነዚህ 10 በህይወቱ የነበረበት 17 ቀን ናቸው። 10ሩ ጾመዋል፣ እሺ እንደገና 2 ደግሞ ጾመዋል። 5 ቀን ያልጾመው ወራሾቹ ግዴታ ይሆነባቸዋል እንዲጽፍ። ካልሆነ ደግሞ ማንም ሰው ጓደኛው፣ ዘመዱ፣ ማንም ሰው ቀዳ ቢያወጣለት ጥሩ ነው። እሺ ይህ ጥያቄ በዚህ ይካተታል ማለት ነው። ያልገባው እጁ አስተ ይጠይቅ ወይም በመጨረሻ እንትኑ ደርሳችን ሲጨረስ ሊጠይቅ ይችላል። እናንተ ኮታ አርጉትና ገለምና እንትን ስክሪፕቶና ወረቀት ይዛችሁ ያልገባችሁ ጥያቄ ጻፉትና በመጨረሻ ጠይቃላችሁ። እሺ ይሄ አንደኛ ጥያቄ ሲሆን፣ ሁለተኛ ጥያቄ አንዲት ሴት ትጠይቃለች። ከወለድኩ በኋላ ትላለች ረመዳን መጣና ግን 40 ቀን ጠብቅ ነበር ትላለች። تمام ሁለተኛ ጥያቄው ምንድነው? ረመዳን መጣና ግን ለልጄ ጡት ለመስጠት ስል አፈጠርኩ። 5 ቀን ነው 10 ቀን ነው 20 ቀን አፈጠረች። ለምንድነው ያፈጠረሽ ቢሏት ልጄ ጡት ስለሚፈልግ ከጾምኩ ደግሞ ጡቴን ባዶ ስለሚሆን ብላ አፈጠረች ማለት ነው። እሺ አንደኛው ጥያቄ የ40 ቀን የሚባለው እባካችሁ ሴቶች ከጭንቅላታችሁ አርቁት። የወለደች ሴት 40 ቀን ትቆያለች የሚል ነገር ጠቅላላ ከመሰረቱ ቀርፋችሁ ጣሉት። ስህተት ነው። 40 ቀን አይደለም፣ ሴቶቹ እንደ ባህሪያቸው ነው። ከወለደች በኋላ 15 ቀን ብቻ የምትቆያለች፣ ከዛ ትጸዳለች። ከጸዳች ማለት ምን ማለት ነው? መጾም አለባት፣ መስገድ አለባት፣ ባልዋም ሊገናኛት ይችላል ማለት ነው። ሌላም ቁርአን ልትቀራ ትችላለች፣ መስጊድ ለመግባት ትችላለች። ሁሉ ነገር ሐላል ይሆንበታል ማለት ነው። እና 40 ቀን የሚለው ነገር ዑለማዎቹ እንደ ግምት ነው የሰጡት። በጣም ብዙ ከሆነ ቆየ እስከ 40 ቀን ብቻ። ከዛ የሚመጣው የወሊድ ወይም ያረሰችው ደም ግን የመውለድ ደም ሳይሆን ሌላ ነው። ሌላ የማህፀን ኢንፌክሽን ሊሆን ይችላል ወይም ሌላ በሽታ ሊሆን ይችላል። እና 40 ቀን ለድንበሩ ነው የተሰጠው። ከዚህ ድንበር ማለፍ ያለባትም ለማለት ነው። አንዳንድ ዑለማዎች እስከ 60 ቀን ብለዋል። አላ ኩል ሓል ጀምሁር ልዑለማ ያኒ አብዛኞቹ ዑለማዎቹ ገፋ ቢል አርባ ቀን ብቻ ነው፣ ከዛ ግን የሚመጣ ደም የወሊድ ደም አይደለም ይላሉ። ይህ አንደኛው ጥያቄ ነው። ስለዚህ እንደዚህ ማለት የለባትም። እሺ፣ ሁለተኛ ግን ለልጇ ብላ ካፈጠረች ለምሳሌ አስረኛው ረመዳን ሲል ወለደች። ከወለደች በኋላ የተቀሩት ቀናት እኔ ለመጾም ፈልግ እችላለሁ ትላለች። ላኪን ጡቴ ባዶ ስለሚሆን ካልበላሁ ለልጄ ስል ነው ትላለች። እና አፍጥሪ እንላታለን። አፍጥሪ ቢ ግን ረመዳን ካለፈ በኋላ እያንዳንዱ ቀን ያፈጠረችው ቀዳ ታወጣና ለእያንዳንዱ ቀን ደግሞ አንድ ምስኪን ታበላለች። ይህ ለወሊድዋ ብላ ካፈጠረች ነው። ለራስዋ ብላ ካፈጠረች ግን ቀዳ ብቻ ነው፣ ምስኪን የምታበላው ነገር የለም። ግልጽ ነው። ያልገባችሁ ጻፉትና ጨረሻ ትጠይቃላችሁ። እሺ፣ ሶስተኛው ጥያቄ من إلال أفطرت 5 أيام من رمضان ولكن قيل أنها أصومها أدركني رمضان آخر أمستكن أفطر كنا قداوت الله هي الكولة يا رمضان قبات لالج نامن دنو متارقون دموش والله تقضيها فأسرع دور نفلقتشو ቀዳ ማውጣት አለባት። ግን ሮመዳን ስላደረሳት ስለደረሳትና ሳትጾመው ሁለተኛ ሮመዳን ስለደረሰባት ለእያንዳንዱ ቀን አንድ ምስኪን ታበላለች። ቅጣት ነው ይህ፣ ከፋራ ይባላል። 5 ቀን ትጾምና ቀዳ ታወጣለች፣ እንደገና ደግሞ ምስኪን ታበላለች። እሺ፣ አራተኛው ጥያቄ የቁሉ ዋሊዲ ሸይኹን ከቢር አባቴ በጣም ያረጀና የሸመገለ ሰው ነው። ወፈቀደ ዛኪረተሁ ጭንቅላጡስ የሳተ ሰው ነው። ወዐቅሉሁ ዐቅሉ በቃ ሁለት ብትለው አራት የሚል ሰው ነው። እና ምን ያደረግ ሳይጾም አላሳለፈው ረመዳኑን በሙሉ ቀዳ እናውጣለት ወይስ ለ30 ቀን 30 ምስኪን እናብላለት ይላል። ግልጽ ነው ጥያቄ ወንድሞች። በነገራችን አለሁ የለሁም? አይዋ እንደዚህ ተንቀሳቀሱ። እሺ፣ ሰውየው አርጅተዋል፣ ሸምግለዋል፣ አውት ምናምን ኤክስፓየርድ ሆኗል ኸላስ። ስለዚህ ቀዳም አይወጣበትም፣ ምስኪንም አይበላበትም። ይህ ሰውየው በሁለት ከሻው ያሉ መጥፎና ጥሩ የሚሰሩ የሚጽፉ ሰዎች መላኢኮች የሉ፣ ቢኖሩም አይጽፉም። ምክንያቱም هذا مرفوع القلم ይሉታል። ايش معنى مرفوع القلم ወንድሞች? ቀለሙ የሚጽፈው በቀኝና በግራ ያሉ ሁለት ቀለም አድርጎ የሚጽፉ ቀለማቸው አንስተው ደፍተራቸው ጠቅልሎ ወረቀታቸው ጠቅልሎ ቁጭ ያሉ ነው፣ አይጽፉም። ምክንያቱም ከጭንቅላቱ የሳተ ሰው ኢንሻአላህ የሀያ አመት ልጅ ቢሆንም ጭንቅላጡ የሳተና ይህ ሽማግሌ አንድ ናቸው። እሺ፣ ስለዚህ ጾም አንለውም ወይም ቀዳ አውጡት አንለቸውም ዘመዶቹ ወይም ምስኪን አብሉት አንለውም። እንደሌለ ነው የምንቆጥረው በዚያ አዱና እንደሌለ። ጠይብ፣ አምስተኛው ጥያቄ هناك رجل يصوم ويتمشيخ في رمضان فإذا ذهب رمضان تزندق فما رأي الشرع؟ ገባችሁ ጥያቄው? አንዳንድ ሰዎች አሉ በረመዳን ይጾማሉ፣ መጾም ብቻ አይደለም ሸኽና ሸኽ አብዱሰላም ይሆናሉ፣ አንዳንድ ጊዜ ሸኽ ኑር ሁሴን ጠላለዲን ይሆናሉ፣ ለምሳሌ እንበል ወሊ ይሆናል ማለት ነው። ወይም ደግሞ ማሻአላህ የቃዲዎች ቃዲ ይሆናል፣ በጣም ይመረቀናል በንትኑ በዒባዳ በንትን አንድ ሸዋል ሲባል አንደኛው ዒድ ሲረግጥ እንግዲህ 11 ወር የተዘንደቅ ዝንዲቅ ይሆናል፣ ዱሬ ይሆናል፣ ታሪከ ሰላ ይሆናል፣ መጥፎ ይሆናል፣ ዓሲ ይሆናል፣ ዛኒ ይሆናል፣ ጠቅላላ ያለው ወንጀሎች ይፈጽማል። ጾምም አይጾምም፣ ሰላትም አይሰግድም፣ ዚክርም አያደርግም፣ ቂብላም አያቅም። ረመዳን አንድ ሲባል የተመሽየሁ ወየሱም ወዩጢዑ ላህ። ሸርዕ በምን አይነት ያየዋል ይህ ሰውየው? መልሱ አወለን ላ ነቁሉ አነ ሃዛ ቀቢለ ምንሁ ስያሙ አበደን። በማንም አቅጣጫ ብንሄድ ብንመጣ ይህ ሰውየው ስያሙ ተቀብሎታል፣ አላህ ተቀብሏል አንልም፣ ለማለትም አንችልም። ልብ በሉ፣ የምለው በደንብ አስተውሉት። ረመዳን አንድ ረመዳን ብሎ እስከ 30 ረመዳን ጾሙ በትክክል ነው የሚጾመው፣ ሰላቱም ምንም አያሳልፍም። ማሻ አላህ በምንም አይነት መጥፎ ነገር አታየው። 30 ረመዳን አልፎ አንድ ሸዋል ሲቪል ደግሞ እስከ ሊመጣው 30 ሻዕባን 11 ወር ደግሞ ዝንዲቅ ይሆናል አይደለም። ይህ ሰውየው ዑለማዎቹ በሙሉ ያሉት የዚህ ሰውየው ስራ አላህ አይቀበለውም ሲያሙ አሉ። እረ ዑለማዎቹ ምን ነካችሁ? እንዴት ታውቃላችሁ? የአላህ ጉዳይ እንዴት ታውቃላችሁ ብለን ስንጠይቃቸው ምን አሉ? لأن من شروط التوبة توبة يميل سو شرط اللو كشرط اتشو ان دوالو العزم. تعرفون العزم كزبر كبت مطفو سرانا صلاة متو متت متتات زموت مادرك تكلا لا معاسي كنبر كبت كزي دقيقة جمري علم ملسن بلو قرط مارق اللبت. يسو يوغن ለስንት አመታት ነው አንድ ረመዳን ሲባል ሙፍቲና ቃዲ ይሆናል? 30 ረመዳን ሲባል አስለን ያቃል እሱ። 30 ረመዳን አልፎ አንድ ሸዋል ሲባል ነገሩ ፈርሶ ወደ ነበረበት መጥፎ ስራ እንደሚመለስ 100% ያቃል አይደለም። እና አንድ ትልቅ ሸርጥ አጎደለ፣ ተውባው አልተቀበለለትም አላህ ሱብሃነሁ ወተዓላ። ምክንያቱም ገና ኮንትራቱ ሲጽፍ አንድ ረመዳን ብሎ ኮንትራቱ ሲጽፍ ለሰላሳ ቀን ብቻ ነው ተውባ ያልኩት፣ አንድ ሸዋል ሲሆን ግን ወደ ነበርኩበት እንትን መጥፎ ስራ እመለሳለሁ። በአፉ ባይልም ንያው እንደዚህ ስለሆነ ተውባው ስላልተቀበለለት አላህ ሱብሃነሁ ወተዓላ ረመዳኑ ራሱ አይቀበልለትም አሉ። ምክንያቱም ኮንቴና ከአላህ ጋር እየተፈራረመ ውድቅ አደረገው። ልብ በሉ፣ ይህን ነገር ጥያቄ ጠይቁበት ስንጨርስ ተከራከሩበት። ምክንያቱም አደገኛ ነው፣ በጣም አደገኛ ነው። ስንት ወንድሞች አሉ ከኛ፣ ስንት እህቶች አሉ ከኛ፣ አንድ ረመዳን ስታያቸው ወላሂ መስፈሓ 2 ኪሎ ሜትር መስፈሓ ይይዛሉ። ተስቢሕ ተህልል ሲያረጉ፣ ሲጾሙ፣ ሲያለቅሱ፣ ቁርአን ሲያርጉ ሌላ ነው። አንድ ሸዋል አንድ ዒድ ሲባል አትጠይቅ በቃ። እና እነዚህ ተውባ ያሉትም መሰረት ስለሌለበት የፈረሰ ነው አሉ። እሺ ሁለተኛ قال بعض العلماء نخاف لهذا الرجل سوء الخاتمه الله اكبر አንዳንድ ዑለማዎቹ እንደዚህ የመሰለ ሰዎች በላ ኢላሀ ኢላላህ ይሞታል ብለን እንጠራጠራለን ነው። ሲሞት ላ ኢላሀ ኢላላህ ብሎ እንድት ነው የምናውቀው። ምክንያቱም ህይወቱን በሙሉ ረመዳን እስላም ይሆናል፣ 11 ወር ደግሞ ካፍር ይሆናል። ስለዚህ በማሾፍ ያሳለፈው እድሜው በማፌዝና በማሾፍና በንቀትና በጨዋታ ያሳለፈው እድሜው እንዴ! ላኢላሀ ኢላላህ እኮ አንድ ሰው ሲሞት ላኢላሀ ኢላላህ እኮ አላህ የሚለግስለት የህይወቱን ጭማቂ ነው አሉ። ታውቃላችሁ አንድ በዩኒቨርሲቲ በእስላም ዩኒቨርሲቲ አቂዳ የሚያስተምር ቁርአን የሚፈስር ቢሆንም ላኢላሀ ኢላላህ ሲሞት ላያገኘው ይችላል። ምክንያቱም ላኢላሀ ኢላላህ ትርጉሙ በማወቅ አይደለም ወይም መሸምደዱ አይደለም፣ የህይወትህን ጭማቅ ነው ጭማቂ ነው አለው። 15 ዓመት ከገባህ በኋላ እስከምትሞስ የነበረህ ከአላህ ግንኙነት እሱ ነው የሚወስነው አሉ። ስለ ሰውየው ይህ ግንኙነቱ ረመዳን ብቻ ነበር። ረመዳኑም በልቡ አንድ ትልቅ ያበጠ ነገር አለ። እሱ ምንድን ነው? ረመዳን ነው ምጸመው እንጂ ከረመዳን በኋላ እኳ እዛ ነበርኩበት ለው ብሎ ኒያ አለው። ጤናማ አይደለምና እኔ እንጃ ሲሞትም ያጠራጥራል አሉ። ጉድ ነው አይደለም? እሺ ምከሯቸው፣ እስቲ ምከሯቸው። በጎናቸው አሉ፣ ወላሂ ወላሂ አሉ። እኔ አሁን አሉ እዚህ ሪያድ ብዙ አሉ፣ ረመዳን ብቻ ጾመው መጅልሳችን ይመጣሉ። ሲመጡ ደግሞ ወላሂ ሰሓቢ ነው የምትለው፣ ዑማ ነጭ ነው የሚያደርገው፣ ከዛ በኋላ ልብሱ ነጭ ነው የሚለብሰው፣ ጢሙ ትንሽ ያስረዝመዋል። ማሻ አላህ ያኒ ሲናገርም ሰላሙ አለይኩም እያለ ነው የሚናገረው። 30 ረመዳን ሲሆን አትጠይቅ ከዛ በኋላ። እሺ ስድስተኛው ጥያቄ قيل ان المسافر ان شاء صام وان شاء افطر يلك نو او يتسافر سو اندفلغ نو مرچاو بيجو نو افطر الله قال يبل ايططا صوم الله قال دومو يصوم اوكي لكن ما هو السفر سفر يميبالو باوروبلان قزقز يميلو اوروبلان ብርድ ያለበት እንትን እሱም ያኒ ሰፈር ነው የሚባለው? قالوا نعم በትሬን ከሄደስ ሰፈር ነው የሚባለው? በባስ ከሄደስ ሰፈር ነው የሚባለው? በአህያ ከሄደስ ሰፈር ነው? በግመል ከሄደም ሰፈር ነው? በእግሩ ከሄደም ሰፈር ነው? طيب ከረምት ቢሆንም ሰፈር ነው? በጋ ቢሆንም ሰፈር ነው? لذلك السفر هو مطلق مطلق من معناته كفت نو قيد يلوم شرط يلوم سلازي يتسافر سو كفلغ يا فطرال كفلغ يصومال انلال تكباب بان وندموتش كزي ود امريكا ب 10 ساعات يمجبابت بطائره هدو نيويورك كارفه عنده دومو በባስ ከዚህ ወደዚህ ከዛ ከዛ ወዛ ከዛ ከዛ በሶስት ወር ኒውዮርክ ከደረሰ ሁሉም ሰፈር ነው የሚባለው። طيب ሰባተኛው ጥያቄ ይየበላሁ ይየበላሁ ይላል ፈጅር አዛን አለ። فلما سمعت الاذان اخرجت ما في فمي بافيه نبره وطهوت وهاوم لمطاطات فلقي نبرنا توكوت عليه انديت نو مغبو بقتلبت عايشالم نورو منبر يلال لا عايشالم انكونا وطاهو نعم عندان سوتش قالو عندان علماء وها يتطاح اذان كالي بافه يالو واطو يلالو ادلم عندان علماء شو كن يقولوا هذا خلاف السنه يلالو على كل حال انت يبلح يتطح ياله اذان كسمح قطع اقوارطو يهنو كعلماء شو خلاف يمياس وطح يهنو اشي اذا سمنتنيا طياقي راس متات يا زينينا كذا بحالا دم وسدولين مرمروتنا አንድ መርፌ ወጉት ተባለ። አንድ መርፌ ወጉን እና የወሰዱልኝ ደም እና የወጉን መርፌ ሁለቱም ያፈጥራሉ? አልጀዋብ አያፈጥሩም፣ ጨርሶ አያፈጥሩም። ምክንያቱም ኢብራ ወይም መርፌ መወጋት አያፈጥርም ኢላ ምግብ ከሆነ ግሉኮስ ከሆነ ምግብ ከሆነ ምግብ አንድ ትልቅ ጠርሙዝ አድርገው በዛ ስትሪንግ አድርገው በደምህ ላይ ያስገቡትና እዛ ላይ ምግብ ካለ ወይ ሙሃ ወይ ምግብ አንድ ነገር ከሆነ ያፈጥራል። ግን መርፌ ከሆነ መድሃኒት ለምሳሌ ቮልታሪን አስፕሪን مثلا እንደዚህ ቴትራሳይክሊን አው مثلا እንደዚህ የመሳሰሉ አንቲባዮቲክ ምናምን ከሆነ አያፈጥሩ። እሺ ዘጠነኛው ጥያቄ ምን ይላል? يقال من مات رمضان يدخل الجنة، هل هذا صحيح؟ رمضان يموت جنة قبل له يه صحيح هذا اللهم بطعم كلام باطل نو هنا قر مكناتهم اندالو اندزي اندزي نققرو اندزي كوني باطل نو رمضان يموت جنة قبل مالت كلام ليس صحيح. وكم من فاجر سنت فاجر هونو رمضان يموت والو መጠጥ እየጠጡ ረመዳን የሚመቱ አሉ። እስላም ኮ ነው ከመስጊድ ወጥቶ አልዒሻ ሰግዶ ከዛ በኋላ ዑማውን ያስቀምጥና በመኪናው ያስቀምጠውና ቀጥታ ባር ገብቶ ሲሰክር ያድርና ከዛ በኋላ ይወጣል። ለማግስቱ ጁምዓ ነው፣ ጁምዓ ይሞታል። እንግዲህ ጁምዓ የሞተ ጀና ነው የሚባል ባህል አለን። ሰውየው ጀና ሊገባ ነው። ጠይብ ረመዳን ደግሞ ሌሊቱን በሙሉ ቁማር ሲጫወት ያድርና ቀን ረመዳን ጽሞ ያለ ይሞታል። ጀና ሊገባ ነው። አልሙሂም ጀና የሚያስገባ ወንድሞች ሁለት ነገር ነው። ሶስተኛው አለው ኢነ ለዚነ አመኑ ወአሚሉ ሳሊሓት በስ ጥሩ እምነት ያላቸውና አቂዳው ትክክል ያላቸው ጥሩ ስራ የሰሩ እነዚህ ሁለቱም ያደረጉ፣ ሶስተኛ አላህ ከፈቀደላቸው ጀና ይገባሉ። በስ ሌላ የለም። ጠይብ አስረኛው ጥያቄ ልጄ 11 አመት ነው እድሜዋ ትላለች። እናት ነው የምትጠይቀው። የ11 አመት እድሜዋ ልጅ አለችኝ። እሷ ለመጾም ትሞክርና እባክሽ አፍጥር እያልኩ እያስገደድኩ እንዳትጾም አረጋታለሁ እና ምን ይመስልዎታል ትላለች። ወላሂ በዚህ በጣም ስህተተኛ ነሽ አንቺ። በጣም ሰሓባዎቹ የሰባት አመት የስድስት አመት ልጆቻቸው እያስጾሙ መጾም ትሬይን ያደረጓቸው ነበር። አስር ገደማ ሲገባ በጣም ይርቧቸውና በጣም ይርባቸዋል። ህጻኖች ናቸው። ሰሓባዎቹ ምን ያደርጋሉ? አሁን እንኳን ያፍጥር ምናምን ብለው አያስበሉትም። ኳስ ያመጡለታል። የሚዘነጋበት ነገር ኳስ ወይም ፈረስ ምናምን ያለበት ይወስዱትና ፈረሱ ሲያጋልብ ያሳየዋል። ወይም ደግሞ መዋኛ ቦታ ይወስደውና እዛ ያስዋኘዋል። እንደዚህ አንድ ነገር ያኔ ጊዜው የሚገድልለት ነገር ያመጣል። ወይም ቁርአን ይሐፍዘዋል ወይም አንድ ነገር ያደርገዋል እና ቀስ እያለ ቀኑን ይጨርሳል። እንደዚህ አድርገው ያስለምዷቸው ነበር። ስለዚህ እኛም እንደ ሰሓባ ማስለማመድ አለብን እንጂ እንዴት 11 እኮ ቀርባለች እኮ 11 እኮ አንዳንድ ሴቶች አሉ 15 ሳይደርሱ 13 አመት ሲደርሱ የወር አበባ ይመጣላቸውና አቅመ አዳም ደርሰዋል ይባላል። ይህ አንድ ነው። ሁለተኛ ደግሞ በህፃንዋ በደንብ አድርገህ ትሬን ካላደረካት 15 ስትደርስ ነይ ጹሚ ብትላት በስንት ትግል ነው የምጾመው። ላኪን ለምዳው ከቆየች ግን ቀጥታ ነው እንትን። ስለዚህ አትሳሳቲ እናትዋ፣ ትጹም የቻለችውን ነገር ትጹም ኢንሻአላህ። 11ኛው ጥያቄ አክተር الناስ የሱም ነሃር ረመዳን ثم ينتقم في انواع المآكل والمشارب ማታ ሲሆን ቂም በቀል ይወስዳሉ አለ። በ11 ወር ያልታየ ምግቦች ይመጣሉ፣ ያልታዩ መጠጦች ይመጣሉ፣ ያልታዩ መዝናናዎችና ማሻአላህ ከማሊያት ይመጣሉ። ስለዚህ ከመቅረብ ጀምሮ እስከ ስሑር የሚደረገው የምግብና የመጠጥ አይነቶች በጣም በጣም ለአይን እንኳን የሚቀፍ ነገር ነው እና ከጾሙ አኳያ እንዴት ይሆናል ይላል። ወላሂ በጣም መጥፎ ነው ይህ ነገር በጣም። ለምን መሰላችሁ? ጾመህ ቆይተህ ማታ የተገኘ ብለህ ያም ያም ያም ያም እንደዚህ ስትደባለቅ አሉ هذا መጀመሪያ እንትኑ ጾሙ ያፈርሳል አንልም፣ ለጾሙ ምንም አይደለም። ወላኪን ተኽሰር አሸይ አልከቲር ብዙ ነገር ነው የምትኸስረው፣ ብዙ ነገር ትከስራለህ። አንዱ ይህ ነገር እንደ ጠላት እኮ ነው ያሰብከው። እንትኑ ረመዳኑ እንደ ጠላት ነው የተወሰደው። የት ይህ ቀን ደግሞ አረቦኝ የዋለ እስቲ አሳያለሁ። ማታ ሲመጣ እንግዲህ በቃ ልክ እንደ አህያ ትበላለህ። ይህ አንድ ነው። ሁለተኛ አልአጥባ ዶክተሮቹ እኔ እንጃ በእናንተ አላቅም፣ በእኛ ግን በሳውዲ አረቢያ ብዙ ዶክተሮች ተጠይቀዋል። የእናንተ ሆስፒታል ብዙ ደንበኛ የሚያገኘው መቼ ነው ስንለው ረመዳን ነው አሉ። ረመዳን ከዒሻ በኋላ አትጠይቅ አሉ። ሆዱ የታመመ ራስ ምታት የበዛበት ስኳሪው በጣም ከፍተኛ የደረሰው ያኔ የደም ብዛቱ ግፊቱ በጣም እንትን የሆነው ሁለተኛ ቁርጠት፣ የሆድ ቁርጠት፣ የምን የልብ ድካ ምናምን፣ ሌሊቱም በሙሉ በሽተኞች ስንቀበል ነው የምናድረው ይላሉ። ምክንያቱም አላግባብ ስለሚበሉ ይህ ጤናን መጉዳት ይባላል። ሶስተኛ ደግሞ አላህ የፈለገው ነገር አፈረስከው አንተ። አላህ የሚፈልገው ምንድን ነው ታውቃላችሁ? ያ አዩሃ ለዚነ አመኑ ኩቲበ አለይኩም ስያሙ ከማ ኩቲበ አለ ለን ቀብሊኩም፣ ለእናንተ ረመዳን ጾም ፈርድ ሆንዋል። ከነዛ ከእናንተ በፊት የነበሩ ህዝቦችም ረመዳን መጾም ያኒ ፈርድ ነበረ ለነሱ። ጠቅልል አድርገን ደግሞ ዋናው ፋኢዳው ምንድን ነው? ለዓለኩም ተተቁን፣ አላህ እንድትፈሩ፣ ጣዓ እንድታበዙ፣ የራበው ሰው ምን አይነት ስቃይ እንዳለው ልታውቁ፣ የራብ ነገር የራብ መጥፎነትና ክብደት እንድታውቁ። ሁለተኛ ነገር የስሜታችሁ ሻህዋችሁ የሴት ስሜት ያለው የምን ያለው ያኔ ግድልድልድል አድርጎ ወደ ዝቅ እንዲል ያኔ ልክ እንደ እንስሳ እንዳይሆን። ለዓለኩም ተተቁን ተተቁን ሀዚህ ብዙ ትንተና ታገኛለች። አላህ እንድትፈሩ፣ ጀሀነብ እንድትፈሩ፣ ቀዝቀዝ እንድትሉ፣ የምስኪኖች እንትን እንድታውቁ ለዚህ ነው የተባለ እንጂ ጹመህ ውለህ ማታ የተገኘ ብለህ እንትን ማረጉ በጣም እንትን ነው አሉ እና ጥሩ አይደለም ይህ ነገር። ወስማዑ ኢላ ቀውሊህ ተዓላ በምግብ ጉዳይ ደግሞ አላህ ስብሃነ ተዓላ ምን አለ? ወኩሉ ወሽረቡ። ምን ማለት ነው? ብሉ ጠጡ። ጠይብ ትእዛዝ ነው? ላ ትእዛዝ አይደለም። ልትበሉ ትችላላችሁ፣ ልትጠጡም ትችላላችሁ ማለት ነው። አንዳንድ ዑለማችሁ ግን ምን አሉ? ትርጉሙ ይህ ሆኖ ይህ ነገር አቡ አኒስ አለ፣ አቡ አኒስ አለ፣ አቡ አኒስ አይደለም የለም። እሺ ማን አለ ሌላ? አቡ አኒስ ሌላ የሚሰማኝ አንዱ ደርስ ስንጨርስ በአማርኛ አድርገህ ድገማት ይህች ነገር በጣም ጥሩ ነች። እሷ ምንድን ነች? ወኩሉ ወሽረቡ፣ ብሉ ጠጡ። ኦኬ፣ ሁለት ትርጉም አለው አሉ። አንዱ መብላት መጠጣት ተፈቅዶላችኋል እንደ ፈለጋችሁ ብሉ ማለት። አንድ ትርጉሙ ግን ምን እንደሆነ ነው፣ አንድ ሰው ርቦት አልበላም ካለ መብላት ትእዛዝ ይሆናል፣ ፈርድ ይሆናል። ኩሉ ወሽረቡ ያኒ ምን ማለት ነው? ብላ ጠጣ፣ በጀርባህ ቁመህ እንድትሄድ። በራብና በጥማት ኩልሽልሽ ብለህ ከወደቅህ ግን አንተ ራስ ገዳይ ትሆናለህ፣ ሰው ገዳይ ትሆናለህ። ስለዚህ አላህ ብላ ጠጣ ብሎ እያዘዝህ ነው። ስለዚህ ሁለት ትርጉም ትሸከማለች። አይዋ ምን አለ አላህ ስብሃነ ተዓላ? ወኩሉ ወሽረቡ ወላ ትስሪፉ፣ ግን ከድንበር አትለፉ። መብላት መጠጣት ድንበር አለው። እሺ እስከምትጠግ ብላ፣ ላኪን በአንድ ማድ 18 አይነት 25 አይነት ምግብ ታመጣለህ። የማን ነው? የይሁድ ስራ ነው ይህ ወይስ የሸይጣን ስራ ነው? ሆድህ አንድ ነች። በቃ አምጣና ሶስት ሳምቡሳ ትበላለህ፣ ሾርባ ጠጣና ሁለት ተምር አድርገህ ወደ መስጊድ ሂድ። መጥተህ ሻህ ጠጥተህ እረፍ እረፍ፣ በደንብ እረፍና ከዛ በኋላ ትንሽ ሙምኪን አንዲት ካፕ ወተት ጠጠ፣ ወደ ትራዊሕ ሂድ። ከትራዊሕ መጥተህ ከፈለክ ቁርአን ቅራ፣ ከፈለክ ተኛ፣ ስሑር ተነስተህ ደግሞ ደንበኛ ምግብ ትበላለህ። ይህ ቨሪ ኖርማል ለጤና ይህ ነው በቂ፣ ይህ ነው በቂ። እውነቴ ነው። አንተ ፍጡር ከሰላት በፊት አምስት ሳምቡሳ እንደገና 15 ተምር፣ ሁለት ካስ ጭማቂ፣ ሁለት ለበን፣ ሁለት ካስ ደግሞ ወተት አይደለም። እንደገና ደግሞ ፈታ የሚባል አለ፣ በለበን ወይም ደግሞ በሰልሳ አርገህ ደግሞ እንጀራ ጨፍልቀ ጠባልቀ ፍትፍት አርገህ ትበላለህ። ሄደ መቅረቢያ ሰግደት መጣና እንደገና ደግሞ ከልጆቹ ከሚስቶቹ ምናምን ሆነ ደግሞ ድቅ ድቅ ድቅ ድቅ ታርገዋለህ በየአይነቱ ምግብ። እንደገና ተራዊህ ሰግደህ ትመጣና እስከ ስሑር ደግሞ ስትበላ ልክ እንደዚህ ስትለቅም ታድራለህ። ይሄ በጣም እንትን ነው ወላሂ፣ አላህ አይወደውም ይሄ ነገር። ወኩሉ ወሽረቡ ወላ ቱስሪፉ ኢነሁ ላ ዩሒቡ ልሙስሪፊን። አላህ ከድንበሩ በላይ መብላትና ከሚፈለገው በላይ አስቤዛ መግዛት ወይም መብላት በጣም አይወድም ይላል። አይወድም ወላ ዩሒቡ ላ ዩሒቡ ልሙስሪፊን። إذن إذا تعديت حدود نظام الطعام تخرج من محبة الله. الله أكبر. بزوك بالله كالله فكر توت الله يتشن أهوني الكوات بمولو ما نو استي درسات شن سنش أرس ما نو ميدق ملين سوسنا قر تناقركو عندو بلو تأتو تأزاز نو مكنياتهم عندو سوبت عامي رابو البلام بلو كموتي ويم كتاممي እዚህ ላይ መብላት መጠጣት ትእዛዝ ይሆናል። አንድ ሁለተኛ፣ በመሰረቱ ኩሉቡ ማለት መብላት መጠጣት ትችላላችሁ፣ የአላህን ርዝቅ ብሉበት ጠጡበት ማለት ነው። ትእዛዝ አይደለም፣ ሩኽሳ ነው የሰጠህ ወይም ፍቃድ ነው የሰጠህ ወይም ሐላል ነው ይልሃል። ተማም ሶስተኛ ነጥብ የተናገርኩት ኢነላሃ ላ ዩሒቡ ልሙስሪፊን፣ ከበላችሁ ከጠጣችሁ ከልክ በላይ አትብሉ። ምክንያቱም አላህ አይወዳቸውም። ስለማይወዳችሁ ከአላህ ፍቅር ትወጣለህ፣ ብዙ ከበላህ ከአላህ ፍቅር ትወጣለህ ይልሃል። ኦኬ እሺ። አስራ ሁለተኛው ጥያቄ ምን ይላል? ናሱን ተሱም ላኪን አክሰሩና ሊሳኑና ላ የፍተር ምን ጊባ ወቂለ ወቃል ሀል ሀዛ يمسح الصيام አብዛኞቻችን እንጾማለን ግን ብዙዎችን ደግሞ ቁጭ ብለን ሰው ስናማ በሃሜታ ስናነሳ ቀኑን በሙሉ እንወላለን ይህ ጾሙን ያፈርሳል ወይ ይላል። والله ጾም ፈርስም ብንልም እንደማፍረስ ያደርጋል። ምንድነው የጾሙን አጅር ልጭት ብሎ በቃ ይላጨዋል። خلاص የጾሙን አጅር ሙልጭ አድርጎ ይላጨዋል። እንደዚህ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ አላህ እኮ አንተ ምግብ አለመብላተ መጠጥ አለመብላተ መጠጣተ እኮ ለአላህ የሚጠቅመው ነገር የለም፣ ካንተ የሚጠቅመው ተቅዋ ነው። ቀኑን በሙሉ ሰው ሳታማና ቁርአን ስትቀራ መዋሉ እሱ ነው ለአላህ የሚደርሰው። ይጠቅማል ሳይሆን ለአላህ የሚደርሰው ማለት ነው። ስለዚህ هذا يضر الصيام مباشرة. أولا لا يقال أن الصيام باطل، صيام باطل نو فرسنو أنا ما وطأت اللبه أن لم، لكن الأجر يحلق أجره قن يلاتش عال. تمام. الغيبة تحلق الأجر، حميثة أجر بدم بارقو بملاتش عارقو ملتش نوم يارقو. يقول سبحانه وتعالى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. الله عند تفرون صومي تفردنجي حميت عند تولوا على اللم إلان. طيب وما شرع رمضان للجوع والعطش؟ أصلا رمضان لرابنا لتمات بلو على اللم يتفردوا، وإنما يعني الله عند صومي فلقن ربون أمتون عند نول على اللم سبتشاد لما الأكتو. بل يقول النبي صلى الله عليه وسلم عن امرأتين كانتا نعم تستغيبان الناس، ولا تسيتوش نبرو بنبي صلى الله عليه وسلم قزي سو سيامو يولو نبر سيتوش هلتم. فقال النبي صلى الله عليه وسلم أفطرتا من المحرمات وصامتا مما أحل الله سبحانه وتعالى. الله حلال يدرقو كسوس وما ولو ولوال من دون حلال يدرقو مقب متأت منا من دزي حلال يدرقو الله كسوس وما ولوال حرام يدرقو دمو بسو دمو سيافتر ولوال من دون حميتا حميتا نا مطفو مطفو سرا الله حرام يالو بسو سيافتر ولوال الله حلال يالو دمو حلال يالو مالت بللا قزي مالتنو بسو دمو سمو ولوال يعني كمقبك متت تليته لكن من سيادر قوالو سو سيامو والو مارثنو. ويقول النبي صلى الله عليه وسلم: من لم يدع قول الزور والعمل به فليس لله حاجة أن يدع طعامه وشرابه. يعني بلو سيل نقر يميا بزا يعني يال هنا نقر وشت سنقر سو سياما يميول سوكو لا الله كو ينقر هذا اللي متن يميلو. فليس لله حاجة أن يدع طعامه وشرابه. الله كو أنت ربوهن أمته بتولكو لا الله من نقر يدر سومكو كنا أنت متطبقو تروس راسر تاتشو كمتفو عند التليونو إلال إشي أسرا سوستن يوت ياكي من إلال: امرأة جاءها الدورة. عند الست يور أببا متأبات لكنها تتشبه بالصائمين رمضان نو نا يور أببا متأبات نا أفترج يعني الصومتش مجن عند الصومتش مسلاك أنهم بمولو سيتوتشم وندوتشم ندايوات بلا بقى صومات ولالتش تفتر عليك بلا سون داوك أين بلا بقى يعني كوها انت ترك عليك كم جبت ترك عليك يهنا قرالو كسنة أنصار نوالو يهنا قر مكنياتهم الله لهيوان يفتر اللات ويم لهيوان لجوش يفترو يحيد نقر عندهم سويايات بالتبالانة وطروالو علماتشو سويايات ما نشيشي حيدي الله ليلوتشو جن ليلوتشو ببشتا بمن بمن بمن هونو جن تدبك أبي برو نوترو يعني يسأم سو إياياتشو مبلات اللي بجوم حيدي الله جن الله فتروا النا إن دت بلا بلو يا الززات إن يوم بيفا مبلات متقطعة اللي باتلو سبحان الله يجي هتاشن دمو سو إيايات تتب يعني تتب يعني تدبك علش يهنا جر أيهونم بي تجي ወንድምሽ ያየሽ ባልሽ ያየሽ ሰዎች ያዩት በያልሽ በጣጥ ያለሽ ምንም የሚያሳፍር ነገር የለም። እንዲያውም የአላህን ትእዛዝ ማክበር ነው ይሄ ነገር። ስትበሪስ ጨጪ ሰው በቃ ምንድነው ሲላ እንግዲህ ዑዝር ነኝ ብቲ ማንንም ሰው የሚቃወምሽ ሰው የለም። ማንንም ምክንያቱም መሰለሽ እንዴ ለምንድነው አትጾም ያኺ ታግላት ጾም አትጾምም እንዴ አይባልም። ግን አንድ ሰው ለምሳሌ በጣም ራስ ምታት ይዞኛልና አፈጠርኩ ብትል አረ ምንድነው ይደሞ ራስ ምታት ምናምን ጾሞ ተኝታ አይውልም እንዴ ይላል። የስኳር በሽታ እኮ ነው ትንሽ አስቸገረችና አፈጠርኩ ስትለው አረ ስንት የስኳር በሽታ አሉ በስንት ሺህ የሚቆጠሩ የስኳር በሽታ ያላቸው አሉ ግን ይጾማሉ ይሄ ደሞ ምን ነካኝ ብሎ ነው ይላሉ። የወር አበባ አለኝ ስትል ግን እንዲያውም ያኒ በይፋ በትበላ ነው ጥሩ አሉ። እሺ ተግባባን እህቶች አትሳሳቱ እዚህ ላይ طيب ከዛ በኋላ أسرارتنا وطياك من الله هناك عمال عملهم في الشمس نابت آم بس أحي بتلي بسعود عربية أمسا ديقري يمدر سبت أحي شوفيروش ناتشونا نزي ليافاترو يتشلال لوي فكيف يعملون من ما سرف على اللباتشو من ما درق على اللباتشو يتأمالو يرابالو. الشيء ملسو إذا كان هذا العمل من العلماء شو يسرى تنيا يهن سراته توبك ألالو للا سرى لما جنيت كفلقه يحرم عليه أن يفطر لما افطر حرامي هو نبتال مكنياتهم زور بلو هيدو للا سرى لما جنيت سلمي تشل يهن يما يسوم سراته تو للا سرى لسرى تشلال تمام. طيب أما إذا تعذر عليه يهن سرا كتوي تشرس وسرا ياغن يم كتب على جن فليفطر وليقضي أهن يفطرنا رمضان سيالف أدا وتقل. أوكي قالوا على ذلك يزين ما سرجا كفلقاتشو الله سبحانه وتعالى بالقرآن من عليه: ولا تقتلوا أنفسكم راساتشون أتقدلوا. من معناتنا سويوكو كرابو كتأمو راس متاتيزو أزوريت متول ياود كوسلا ميتشل وهم اللي تامم ميتشلال لموت ميتشلال ስለዚህ በችግር የሚያስገባህ ጾም ተውና ቀዳው ጣበት በኋላ ይላል። وقال سبحانه وتعالى لا يكلف الله نفسا الا وسعها الله عندت نفسك يما تتشلو بزي عينت عبادة أدرقي أيلاتم يما تتشلو نقر أي شناتم الله سبحانه وتعالى يما تتشلو بيشانا من شنات مالتنا. هناك رجال مثلا عندان سواقو شالو ويمدمو شوفيرو شالو لمسالي إنما ما قاچو الله هون ككويت اسك سعودي عربيا تلالك يچنت مكينا يزو بزيه صحاي لاند شي كيلومتر يغوازالو اهون يسويو انديت صوم تلو الله صحاي نو بيي گماش ساعات وها اسفلگوال مغب ياسفلگوال مدحنيتم لي اسفلگو يچلال قزقز يالنتن لي اسفلگو يچلال ስለዚህ አፍጥር ትለዋለህ ከዛ በኋላ ቀዳ ያወጣል። اما الذين يعملون في المدينه داخل المدن በከተማ ውስጥ የሚሰራ ገና አሉ ይሄን ነገር ፍቃድ አልተሰጣቸው على طول መጾም አለባቸው ከደከሙ ዘወር ብሎ መተኛት አለባቸው ከጠማቸው ውሃ ምናምን ዘወር ብሎ በቀዝቃዛ እንትን ተኝተው ራሳቸውን ማቀዝቀዝ ይችላሉ። ይህ ፍቃድ የተሰጠው ለማን ነው? ከአገር ወደ አገር ጭነት መኪና ይዞ በጣም የተቸገረ የሚጓዘው ግን ተማም። እሺ 15ኛው ጥያቄ ከሚስቴ ጋር ጅማ አደርግ ነበርና አዛን አለ። ይህ ብዙ ጊዜ ነው የመለስኩት አቋርጠውና يعني انت بنت قالها انت اطبوا ده مسجد هي ادنو ملو ادلم اندي ويس قتلبت نلو علن وندموش يعني اسكم تشرس قتلونا كذا حالا من علبت اذانو سي تشرس انت اندزي هايبالم ادلم اقوارطونا انديوم توبه ياسفلغال لمن مساله يعني انت اذان مقربون ياوك لمن دنو والكفكف بله يعني اجن يمتزركاو لمن وقتو ادلم انلو علن اشي كذا قتلوا يالو ما هي ليله القدر يلال ليله القدر يمبالو مندنو عليه يبزو غزي سلا جلصكوت لا ساطرو ان شاء الله ليله القدر هي ليله عندت ليله مبارك بلالك بطام الله يباركاتنا يبركا ليلتنك بهولت نجر يبركا ليلتنك مجمر يا بركوا ليلة القدر كسمانة سوست أمت بلاي يتوانا لك إذا ليلت عبادة يدركو سمانة سوست أمت عبادة عند دركنو متاسبو مكنياتهم ليلة القدر خير من ألف شهر شيور عند درك نو متسبونا شيور دمو ود 12 سن سن سن كافلو ك 85 ك 83 بلاي امت عباده عند درك نو متسبو سلازي ايه بركاوا بزي يتواقال ሁለተኛ دمو هي ليله مباركه لانه بزالليت بزالليت يا امتون باجت يوطال تمام ليله القدر كلوح المحفوظ كتلقو يا الله مزجب ورقه تطعنا بزيه ليله اني بزي امت يم يموتو سنتناچو انما ناتچو بليسته تصفو يمطعنا لملك لملك الموت يتسطال ملك الموت من يدرغال 12 ور رمضان ሁለተኛ رمضان اسكمي متا سم يايه سون يلقمال معناتلو ዛሬ አቡ አንስ ሊሞት ነው ልቀመው እንግዲህ ነገ ኢብራሂም ስራል ሊሞት ነው ልቀመው ያለ በዛ ወረቀት መሰረት በአመቱ የሚሞቱ ሰዎች በሙሉ እስላሙም ክርስቲያኑም ካፊሩም እንትኑም እንትኑ hatta ሃይዋናት እንስሳ ቢሆንም ጉንዳን ብትሆንም ሩህ ያለው ነገር በዚህ አመት ስንት ሩህ ነው የሚነጠቀው የሚወሰደው መለከል ሞት ያቃል ምክንያቱም ወረቀት ይሰጣዋል መቼ ነው የሚሰጣው ليلة القدر اسكا ميشي اسكا ولتنيا وليلة القدر معناتنو ለምሳሌ በዚህ አመት ስንት ዝናብ ይዘንባል? ስንት ስንዴ ይበቅላል? ስንት ማሸላ ይበቅላል? ስንት ሰው ይሞታል? ስንት ልጆች ይወለዳሉ? ጠቅላላ እኮ ነው የአመቱን በሙሉ በዚህ ልቀድር በተባለችው ነገር ዝናብ ስንት ዝናብ ይዘንባል በወረቀት ተጽፎ ይመጣና ለሚካኤል ይሰጠዋል። ሚካኤል የዝናብና የርዝቅ ወኪል ነው። እሺ፣ መለከል ሞት ይመጣና የሚሞቱ ሰዎችና የሚወለዱ ሰዎች በሙሉ ደግሞ የነሱን ሊስታ ይሰጠዋል። ለሚሞቱ ሰዎች ሰይድና ጅብሪል ሊመጣና ስንት ሰው ስንት እንትን ሊጠፋ ነው፣ ስንት በላእ ሊወርድ ነው በዚህ አዱንያ፣ ስንት ጎርፍ ነው የሚመጣው፣ ስንት በርቅ ነው እንትን የሚለው፣ ስንት የኤርትኩዌክ ነው የሚመጣው፣ ስንት ምን በሙሉ ለጅብሪል ይሰጠውና በዛ ወረቀት መሰረት ደግሞ ስራውን ይሰራል ሰይድና ጅብሪል። ስለዚህ ሌሊትዋ የአመቱን ባጀት እንትን የሚ ወሊዳሊክ ነቢያችን ምን አሉ? ሱብሓነላህ አሉ። አንድ ቀን ሱብሓነላህ ይላሉ። ለይለቱ ሙባረካ ያኒ ባጀት የሚወጣባትና ስንት ሰውን የሚሞቱ የሚጻፍ ሌሊት ነው። አው ምን አሉ? ሩበ ረጁሊን የድኹሉ ፊ ሰፍቃ። አንድ ሰው እኮ በትልቅ ንግድ ኮንትራት ይጻጻፋል ከአንድ ካምፓኒ። ለምሳሌ እኔ ሀብታም ሰው ከሆንኩ ከመተለን እንበል ከቢልገት ለምሳሌ ኦር ጎግል የምትባለው ካምፓኒ ወይም ደግሞ ዮኮሃማ የምትባለው የጃፓን ካምፓኒ ኮንትራት ጻጻፋለሁ። ምን ላለው? የ150 ሚሊዮን ዶላርስ ኮንትራክት እንጻጻፋለንና ንግዱ ይጀምራል እንላለን። ለካ ስሜ ከዛ በዚህ አመት ከሚሞቱ ሊስት አለ። እኔ አላቅም። ይገርማል አይገርምም? ወንድሞች፣ ለምሳሌ አንድ ሰው ከጃፓን የ300 ሚሊዮን እቃ ሊያስመጣ ወደ አዲስ አበባ ሊያስገባው ኮንትራት ተጻጻፈ። ከማንድ ነው? ለምሳሌ ከሚትሱቢሺ። ሚትሱቢሺ ካምፓኒ ጃፓን ይሄድና ተጻጽፎ ገንዘቡ ከፍሎ እቃ ወደ አዲስ አበባ እንዲገባ ያደርጋል። ለካ ሰውየው ስሙ በዚህ አመት ከሚሞቱ አንዱ ሊስታ በሊስታ ተጽፈዋል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሩባ ረጁሊን የድኹሉ ፊ ሰፍቀቲን ወኢስሙሁ ፊል ቃኢማ ይላሉ። ሌላ ደግሞ ምን አሉ? ወሩባ ረጁሊን ዩለዱ ለሁ ወኢስሙሁ ፊል ቃኢማ። አንድ ሰው ደግሞ ያገባና ሚስቱ ታረግዛለች፣ እሱ ግን ስሙ ከነዛ መዋቾቹ አንድ ነው፣ በሊስቱ አለ። አያቅም ግን እሱ ቢያውቅ ኖሮ ወንድሞች፣ በዚህ አዱኒያ አንድ ስራ አይሰራም ነበር። መሞቴ ካወቅኩ ለምንድን ነው የ3 ሚሊዮን ዶላር ኮንትራት የምገባ ከሚስቡች? ምን አገባኝ ትቼ ለምሄደው? ጠይብ ለምንድን ነው ከሶስት ወር የምሞት ከሆነ እኔ መሞቴ የማቅ ከሆነ ለምንድን ነው የማገባውና ለምንድን ነው የምታረግዘው ለምንድን ነው የምትወልደው? አልሐምዱሊላህ بكبريائه وعظمته وجبروته وحكمته وعلمه وقدرته سبحانه وتعالى يمن موتبت ان انكون دبك او الله سبحانه وتعالى انكون الناكم. والله اهون اني لمسالي الزيه النبل علي حبشي لمسالي النبل كان دسامن تنو متموتو تبلو ورقة متعبت በቃ የማይቀየር እለት ነው። ከአንድ ሳምንት በኋላ ሮብ እለት ነው፣ ከአስር በኋላ ትሞታለህ ይሉታል። ጠላቶች ያሉት በጣም ያበሽቁት፣ በተለይ ሙስሊም ካልሆነ ጠላቶች ያሉት በጣም ያናደዱትና ገንዘቡ የበሉትና የበደሉት ይተዋቸዋል? ዋላሂ ሮብ የሚሞት ከሆነ ማክሰኞ ሄዶ ቤቶቻቸው በሙሉ እኔ ነኝ ይላል። እኔ ነኝ ያሉት አንገታቸው በፋስ እየቆረጠ ልጆቻቸው በእሳት እያቃጠለ ማን ነው ያደረገው? እኔ ነኝ ይላል። ለምን? within some hours ሊሞት ነው። በቃ ግድ የለውም እሱ። አልሐምዱሊላህ በሉ ወንድሞች። አልሐምዱሊላህ የምንሞትበት ቀን እንኳን አላወቅን። አዱንያ አሁን የደረሰችው ቴክኖሎጂና ከፍተኛ ደረጃ አትደርስም ነበር። አሁን ቢልገት እንበል ሮኪፈለር ድሮ ሀብታም የነበረው او مثلا امير فلان امير فلان مالتي مليونير سيهونو انتي كسوست ور بحالات موت الله كالوت بنقد ألم قبتو مليون ينبرو هلت مليون لما رق قنزبو يترال لمن يترال تتمي هدو نقر سلزي الحمد لله يهن نقر مكوان إن ليلة القدر يا أمت باجت يميوت أبتنو ليلة القدر كسمانا سوست أمت بلاي ميزان على سراسو إن ليلة القدر دمو قرآن وردبت ليلتنو إن لالن طيب كذابها لا من دنو من تشمرو وهي تقع في ليلة أني أبزنيو صحابة يميلو بها أندنيو ليلت وين بها سوستنيو وين بها أمستنيو وين بها سباتنيو وين بها زتنيو ليلتنو يمتولو إلى اللو والعلم عند الله عندهم أبزاني شعلوا كأن دي جمرالو أن دنيا رمضان ويم سوستنيا ويم أمستنيا يعني كود نمبر انتن يالو بهولت لما يكفل كتر اندزي هيالو هيدالو أوكي أن ليلة القدر انقديه يزي عينة انتنا الله تأبق وات لما عادتنو كذلك قلتلو عنده صحابي دمو يمل نبر واحد من الصحابة يقول والله العظيم ليلة 27 نش ليلة القدر بلو يمل نبر ما عادتنو طيب ما هي هذه الليلة يتش ليلة من دنش بلن بنتعيك والله من ما دلتشم يميتاي نقر يمياز نقر يميتشبت نقر الله لا يدرو خرافات اللي هسان بنبر نبت كزيم يستمرون أقول هو نوت نبر إن ليلة القدر كايهات سماي يكدد دالي لالو سماي تكدو قمروش إن كعبة تاله كعبة كتش بلا بسماي تاله قمروش دموي وتقلو برهان دموي وتقال منامني لون نبر يتأيي كون قررومي ستأهالي لالو ندعو ما ندسيت بمسكوت وتا راس تأني على كنا سوام تفلقو تسأقرنو قن الله راس مسلوت راسوا لكن لك أفو عند قندا درقو لما قبات ستل لكاس مسكوتو تأبابنو راسوا دمو أسر اتفي مسكوتو سلوانا لما قبات ستل القبا مالي من يدرق نقدي راسش راس ستأنتي عليش طيب إني أكو سأقر مالي تينو عليش إن أنت الله ألتردو مهنا قر يهكو راسو لرمضان سيهون عقيداتش نكو تبلا الشكو إيمانو كفر رسؤونتينو مجمرا نقرو خرافانو زنبلو يشيطان أنقا قرو وانو مشكلاو قن وانو بشيطاو قن الله يلبوا ماوك أكاتونا راسوا قندا درقونا لما قبات ستلم بيس لالي مسكوتنا فرسو تالو قد قداو بمولا فرسونو يقباش نجزة انك بلا بك راسوا ودا وش اسوا ودا وسطه هنا تانك اچالو والله اندزي بلو يستمرون نبر عندان بسوش تاك اللاچو انا ايه نقر هلو خرافات يبالال يميتا يميتش ابت نقر يلاتم حتى قالوا نعم اولا ليس كما يرى بل هي ليلة مباركة من 83 أفضل من 83 سنة ثانيا من دنو ماذا نقول إذا رأيناها يا أخي متين قري اللاتم نقول لكن ليلة القدر كوفكه عندان دنو قري تاكاتها له الله ستاكه ويقوتال أن ليلة القدر كوفكه قن نبياتشن لعائشان دالوات مادرقنو يا رسول الله ألتشنا من لارق ليلة القدر الله كوفك أن يالتش قال قولي اللهم إنك عفو تحب العفو فاعفو عني بي ألوات إن يا رب من لالن اللهم إنك عفو تحب العفو فاعفو عنا إن لالن ليلة القدر دم بنيا والناية تتعرى كسنة متى دعاء مدرقة ويهنو اللهم إنك عفو تحب العفو فاعفو عن فاعفو عني من مالتو تاكالاتش باد دنيام بآخرام عالين باد دنيام بمنم اين السكايات تسكاين بآخرة دمو جهنبات تسكباين مالتو طيب ومن أحيا ليلة القدر بالتهجد يغفر له ما تقدم من ذنبه بزالة ليت ሌሊቱን በሙሉ ሲሰግድ ያደረ ደግሞ የአመቱን በሙሉ ዘንቡ ይገፈራል። ይህ ጭማሪ ነው እንጂ 83 አመት ዒባዳ እንዳደረገ ነው የሚታሰብለት። وفي هذه الليلة يفرق كل أمر حكيم نعم كذاك الطلو في هذه الليلة نزل القرآن الكريم من اللوح المحفوظ إلى سماء الدنيا تاكلت شو قرآن جنا كام ساشي أمت بفيت تصفو بلوح المحفوظ يتكمت أنا قرنو لكن نبيات شن سيمتو ليلة القدر بتبالت شو ليلت بمول القرآن سلاسة جزء ودى سماء الدنيا متى بزيها الدنيا الدنيا مالت يتشن كربية ولن يكربية ونشوف سماي عند النواة سماي ودى الزا ورد القرآن النا لجبريل تستى كذا جبريل دمو منو نقر مياكو يلم عند نقر سكست كذا قرآن أوتوتو عند آيات شكمو ومتو لنبيات شنسات أجوان. طيب في هذه الليلة تقدر الأجال والأرزاق والحروب وأمور الدنيا كلها بزيه أمات سنت تقرنت لكاهد نو بتقرنتو سنت سو لموتو نو سنت سو لكوسلو نو يهلو بليت القدر يمورد نقر نو. يقول سبحانه وتعالى حاميم والكتاب المبين إنا أنزلناه مباركة إنا كنا منذرين فيها يفرق كل أمر حكيم بزهيتش لليت كل يأمة النقر يوسنال أمرا من عندنا إنا كنا مرسلين رحمة من ربك إنه هو السميع العليم. لا إيش ينتياك بزهي كاتتنا ولتياك بتشاي كرالو عندن يوتياك من إلال تراويح سنترك عانو عندن دوشون دزي ركع يسجدالو للوشون دزي ركع يسجدالو سنت نو ميسجدوا صلاه التراويح لال صلاه التراويح يا رجال ويا نساء مفتوح نو 8 ركعه بتشا يسجدال كفلكم 10 يسجدال كفلكم 20 يسجدال كذا قتلو كن 3 ركعه ويم 1 ركعه وتر يتشمرلتال لمثال 3 8 نو مسجدوا كالك 3 ركعه وتر كتشمرك بس سنت يونال 11 يونال አስር ነው መስገደው ካልክ ደሞ ሰላተ ሌል ወ ሰላተ ተራዊህ 3 ረካዓት ዊትር ከጨመርክ ይሆናል 13 ይሆናል 20 ነው መስገደው ካልክ ደሞ 20 ረካዓ ስገድና 3 ረካዓ ከጨመርክለት ወይም 1 ረካዓ ከጨመርክለት 21 ይሆናል ወይም 23 ይሆናል ይሁሉ ነገር يعني ሱና ነው እንደፈለክ ግን የበለጠው የበለጠው ከሁሉም 13 ረካዓ ነው እሺ أسر ركعات سجدنا هلت هلت هلت هلت ركعة يدرك عندنا سوست ركعة دمو ويتر هلت ركعة سلامة بله ويم سلامة ساتلم سوست ركعة باند سلامتم يعني لتسجد تشلال له إيش يمج أرشوت ياك إيه يتر سمافك يا سواك يمبالو كعسر بهالا سواك مارقكو كل كل نويلة اللوالي والله كل كل ادلم انجاوم افيل يا صدا بله سواك ادرك كل كل ادلم جن مندنو نبياتشن يالوت منالو يسلامو صواميو سو افكو تنش انت مندنو متلوت شتا مطفو شتو كاو الله زندكو اند تلك طرو شتو نو متاسبو اند مسك نو متاسبو والو نبياتشن በጾም የመጣ ጠረን ጠረን ነው የሚሉት በጾም የመጣ መጥፎ ጠረን ከአፈ ከወጣ ብዙ አትቸገር አላህ ዘንድ ይሄኮ በጣም ሸቶ ቆንጆ ሆነው የጀና ሸቶ ነው የሚሸተው ስለዚህ ምንም አይደለም ለዚህ ነው ሲዋክ አታረግ ባታደርግ ይሻላል ያሉት ለዚህ ነው አሉ ግን ክልክል አይደለም ሲዋክ ልታደርግ ትችላለህ ከአስርም በፊት ከአስርም በኋላ እንደፈለክ ታረጋለህ ናም ይህ የመጨረሻ ጥያቄ ነበር ወንድሞች እና እህቶች አሁን እኔ ወደ እንትን ወስዳችኋለሁ ኢንሻአላህ እሺ አሁን የምወስዳችሁ ትንሽ አንዳንድ ነገር ምክር ሮመዳን የምታረጉት ነገር እና ሮመዳን የምትከለከሉት ነገር እንደ ምክር ላቀርብላችሁ አንድ ትንሽ መጠነኛ የሆኑ ነጥቦች ናቸው። ዝም ብላችሁ ትሰሙኛላችሁ ወይ? ከሰማችሁስ በተግባር ታውላላችሁ ወይ? እና አንዳንድ ምክር እሰጣችኋለሁ በረመዳን በተለየ ረመዳን የምናደርጋቸው ነገሮች። ምክንያቱም እኔ ብያቸዋለሁ አንደኛ ወር ስንይዝ በዚህ ወር ወሩን በሙሉ ስለ ረመዳን ብቻ ነው የምናገረው ብዬ ነግራችሁ ነበር። ምክንያቱም ቅጥቅጥ ካደረግነው እንትኑ የረመዳን ጉዳይ በደንብ አድርገን ሪቫይዝ ካደረግን ለሚመጣው ረመዳን ጥሩ ረመዳን ልንጾም እንችላለን ነው ምለው። እሺ፣ አንደኛ መጀመሪያ ኡዘኪሩኩም ቢሐዲስ ነቢ ሰለላሁ ዐለይሂ ወሰለም፣ በጣም ላስታውሳቸው የምፈልገው የነቢያችን ሐዲስ አደራ አደራ አደራ እላቸዋለሁ። በጣም ማስጠንቀቂያ ነው የሰጡት ነቢያችን። ምን አሉ? ሶስት ደረጃ ወንበር አላቸው። እንትኑ ሚንበር ኹጥባ የሚያደርጉበት ሶስት ደረጃ ሚንበር አላቸው እና ሶስት ጊዜ አሚን አሚን አሚን አሉ። ምንድነው ብለው ቢጠይቋቸው፣ ተመልከቱ እንግዲህ ሐዲስ ሰሂህ ነው። ከሶስቱም ምን አሉ? ሸቅያ አብዱን። ምንድነው ሸቅያ? ሸቂ ሰዒድ አይደለም። በጣም ያኒ እድለ ቢስ ሆነ፣ መልካም ያልሆነ እድል አለው ሰውየው፣ ተስፋ የሚያስቆርጥ ነው። ምንድነው ሸቅያ አብዱን አድረከ ረመዳን فانسلخ منه ولم يغفر له فقلت امين جبريل متو امين بلالني منو جيتا يا جبريل مندنو امين املو رمضان ورم بمولو درسو اندسو اغنيتو يما يغفرلت كالتغفرلت النا ذنبو جونجلو سايتطبلت بزي رمضان يال شقي نوالو بتام بتام يترجمه سو نو قالو امين بلالو امين الكوتالي ይህን ነገር በጆራችሁ በልባችሁ በጭንቅላታችሁ በደማችሁ አስፍሩትና አንደኛው ረመዳን ስትሉ ይህን ንያ በልባችሁ እሰሩት። ይህን ረመዳን ሳይቀፈርልኝ አላህ አፉ ሳይለኝ ከወጣሁበት በጣም በጣም በጣም በጣም በጣም ሸቂ ነኝ በላት። ወፊ ሪዋያ ኡኽራ ምን ይላሉ? አብዓደሁ አላህ፣ አላህ ከረሕመቱ ይጥረገው رمضان أغنيتو سيقفر التي وطالو. وفي رواية أخرى بليلة حديث دمو رغم أنف من أدرك رمضان ولم يغفر له آفن شاو يدفع عندما قالت يعني اندر قمان نو أن رمضان أغنيتو سيقفر التي ألفسو بتقام الله يرقمو اندزي አሚን በላኝ አሉና አሚን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ስለዚህ ሰሃባዎቹ ይህን ሐዲስ ሰሙ አሉ። ገና ረመዳን 6 ወር ሲቀረው اللهم بلغنا رمضان اللهم بلغنا رمضان የጓጉ እባክ ጌታዬ የኔ እድሜ ከረመዳን በፊት አታርገው፣ የኔ አጀል የኔ ሞት እባክ ይህችን ረመዳን ተሻጋግሬ በቃ አለፍ ሲላት ከፈለክ ግደለኝ እንጂ ረመዳን ባክህ ጌታዬ እስከ ረመዳን አቆየኝ ብለው 6 ወር ይለምኑ ነበር። ምክንያቱም የረመዳን ትልቅነት እኛ ግን ወላሂ 50 አመት ያደረገ 50 ረመዳን አግኝተዋል። በዚህ 50 ረመዳን ስንት ረመዳን አላህ የተቀበለለት አላሁ አዕለም፣ በስንት ረመዳን ነው የተቀፈረለት አላሁ አዕለም። ስለዚህ መጀመሪያ የኔ ምክር በዚህ ሐዲስ ነው ሀዲያ መስጣችሁ እማስታውሳችሁ። ወላሁ ሱብሃነሁ ወተዓላ ይቆል ወዘክር ፈኢነ ዚክራ ተንፈዑ ልሙእሚኒን፣ አስታውስ ታውስ እኮ ለሙእሚኖቹ በጣም ጠቃሚ ነው አለ አላህ ሱብሃነሁ ወተዓላ። አስታውሳችኋለሁ በዚህ እቺ ሁለተኛ ፋኢዳ መስጣችሁ። በ11 ወር የማይገኝ ተውባ በረመዳን ይገኛል። ምክንያቱም ረመዳን ምን አለ አላህ ሱብሃነሁ ወተዓላ? እባካችሁ ከኔ ጋር የተጣላችሁ ነው ታረቁኝ አለ። መጀመሪያ ረመዳን ደርስ ስጀምር እንደዚህ ብያችሁ ነበር፣ እባካችሁ ታረቁኝ እኔ ሰማይና መሬት የፈጠርኩ እናንተን የፈጠርኩ ጌታችሁ ነኝ፣ ታረቁኝ ባካችሁ ከኔ ጋር የተጣላችሁ ያኒ ተውባ በሉ ማለት ነው። ስለዚህ ወላሂ በረመዳን የሚቀበለው ተውባ አላህ በሌላ ቀን ሊቀበለው አይችልም። ረመዳን ስስ ነገር ነው። ተውባ ብለህ እስትግፋር ካደረክ አላህ ደስ ብሎት ነው የሚቀበለ። ስለዚህ ይህን እድል ደግሞ እንዳያመልጠን። ሶስተኛው አክፊሩ አሰምት። ይህ ሰውየው ይህ ነገር አንድ ሰው ያላችሁ የለም እስካሁን ድረስ ለመጀመሪያ ነገር ነው የምትሰሙት። በረመዳን ዝምታ አብዙ አለ። ዝም አክፊሩ ሰምት ኢላ ፊ ዚክሪላህ። ከፈለክ ዚክር በምላሴ ላይ ዚክር ብዙ አርግ። ዚክር አላደርግም ካልክ ደግሞ ጸጥ ማለት ዝም ማለት አብዛ። ለምንድን ነው እንደዚህ ወንድሞች? ቢያንስ ቢያንስ ከወንጀል ትድናለህ። ብዙ አጅርና ብዙ ሰዋብ ባትከስብም ከወንጀል ትድናለህ። ኢዘን አክፊሩ አሰምት። እሽ ማለት አሰምት? ዝም ድሮም ተብለዋል። ዝም አይነቅ ዝም አሉ። ናዓም ወላሂ ደስ ይላል። ይህ ምሳሌ ዝም ወርቅ ነው። አይነቅ ዝም ናዓም። ስለዚህ ዝም አብዙ በረመዳን። ملاسي ما سرات على لبين كالك دومو ذكر أبزا قرآن أبزا يعني تسبيح تهليل أبزا بزيه كهون هاي عرات ساعة دزي ملاسي بتلف الفوم طرونو كان هون قن زم. إيش سوستنياو يهم نقر هنا تينو ممكن سمتاتشو لاتاكوتش لالاتشو برمضان انكلفة أبزالو. እንዴት ነው ይሄ ነገር እንቅልፍ የሚያበዛው? አሉ اكثر النوم اكثر النوم افضل من اكثر الكلام። ብዙ ከመናገር የብዙ መናገር ወልፍና የብዙ መናገር አለርጂ ካለ መተኛቱ በጣም ቆንጆ ነው አሉ። ለጥ ብለህ ተኝተህ ትውላለህ፣ አለ አጅር አለ ወንጀል ትወጣለህ። لا التنيام كالك دمو ستلفلفنا يهونم يالوني ستقدا ستاورد بزو ونجول شمته تهدا لنا مقرن يانتن مصحف بيتاي سنت مطفو نغر ستناغر نو انا ذكر على درغم كالك ويم زم بلهوال ويم تنيا يلالو. والله عندند غزي متنيات عباده يميهونو غزي الله. اني ድሮ አቃለሁ አንዱ የህንድ አገር ነበር አሉ፣ ፈላጭ ቆራጭ ሰው ሳይገድል አይውልም በዳይ የሆነው ክፉ። በጣም በጣም ስንት ሰው የፈጀ ነገር ነው። ንጉስ ነው። አና ረቡልኩም ለዓላ የሚለው ንጉስ ነው። አሁን አማካሪዎቹ አንዳንዶቹ ጥሩ ያማከሯቸዋል፣ አንዳንዱ ግን መጥፎ ነገር ያማከሩት። በቃ መግደል ነው መጨፍጨፍ እንደዚህ። ይህን አገር አፍርሶ ይህን አገር መገንባት፣ ይህን አገር አፍርሶ ይህን አገር ማፍረስ፣ ህዝብ ማጣላት፣ ጦርነት መክፈት፣ ሰው መግደል ብቻ ነው። አሁን አማካሪዎች አሉትና አንድ አዲስ አማካሪ መጣ። ምን አለው ታውቃለህ? ዶክተርነት አይነት አለው ነው፣ ጠቢብ ነው ደግሞ። ምን አለው ጌታችን አለው፣ አው በሁለቱም ፋይዳ ታገኛለህ አለው። አው ምንድን ነው አለው? ጤናማ ለመሆን ሰውነትህ ቢልድ እንዲሆን ያኒ ሰውነት እንዲገነባ ኃይለኛ የጦር ሰው እንድትሆን ጤና የበላኸው ነገር ዳጀስት ሆኖ በጥሩ ስራ የሚሰራና ጤናማ ሰውና ጉልበት ያለው ሰው ለመሆን ትችላለህ ትፈልጋለህ አለው። አው እንቅልፍ አብዛ አለው። አሁን ሰው ተደነቁ። ግን ሰውየው ዶክተር ነው። ምንድ ነው የፈለገው? ሰው የሚተኛበት ጊዜ ሰዎቹ ያርፋሉ፣ እፎይታ ያገኛሉ። ካልተኛ እኮ ሰው ሲበጠብጥ ነው የሚውለው። ይህን አምጡት፣ አው እስር ቤት አስገቡት፣ ይህን አምጡት ግደሉት፣ ናም ይህን አምጡት አፍርሱት፣ ይህን አምጡት እንትን አድርጉት፣ እንደዚህ ስል ስሙ መተኛ ታብዛ አለው። አላህ ይወድሃል፣ ምናምን ይወድሃል፣ ጤና ታገኛለህ በጣም በጣም ብሎ ሰውየው መተኛት ጀመረ። ሰዎቹ እረፍት አገኙ። ስለዚህ ረመዳን ደግሞ እንቅልፍ አብዛ የንግግር ወልፍ እንትን ካለ ማለት ነው። እሺ አራተኛው ነቢያችን አንዱ ሳያሉ ሳኢም የጾመ ሰው እስከሚያፈጠር ድረስ የሚያደርገው ዱዓ ወደ እሱ አይመለስም፣ አላህ ሳይቀበልለት አያርፍም አሉ። ስለዚህ ዱዓ አብዛ፣ በተለይ በተለይ ከፈጅር ጀምሮ እስከ መቅሪብ ያለው ሳኢም ነህ አንተ። ሌላ ሰው እኮ ነህ አንተ፣ ሌላ ሰው ነህ፣ እንደ ድሮ አይደለህም። በአስራ አንድ ወር የነበሩ ሰዎች እንደዚህ አይደለህም። አሁን አንተ ሳኢም የሚባለው ትልቅ ኮከብ በትከሻህ የተሰቀለው ነገር አለ። ስለዚህ ይህችን እድል ወስደህ በአመቱ የምትመኘው የነበረ ልጅ ነው የፈለግሽውን፣ እህቴ ልጅ ለምኝ በረመዳን። አፉ ነው የምትፈልገው፣ አፉ በይን በልዩ። ልጅሽ የታመመ ሰው የታመመ ልጅ አድንልኝ በይው። የፈለገውን ዱዓ ረመዳን አላህ ስለሚቀበለው ይህም አደራ እላችኋለሁ። طيب አራተኛው ወይም አምስተኛው ላ ትፈውተ ስሑር፣ ስሑር ከመብላት አያልፍብህ እንዳታሳልፍ። ይህ አንድ ትልቅ ሱና ነው። ነቢያችን በተደጋጋሚ ስሑር ስሑር ስሑር ስሑር ብሎ የደጋገሙ ስለሆነ ንግራቸው በመሬት እንዳይወድቅ ስሑር አትተው፣ ወለው ሶስት ተምር በልተህም ውሃ ጠጥተህም ብትተኛ። ሁለተኛ መቅሪብ አዛን ካለ እባካችሁ ዋን ሰከንድም አትጠብቁ። ሰላትም ይቅር ሌላም ይቅር ቀጥታ ወደ አፋችሁ ሂዱ። ሊአኑ ተዕጂል አልፍጥር ወተእኺር አስሑር ሚን ሱነት ነቢ ስ ሰለም። ስሑር ዘግይተህ መብላትና ፍጡር ቶሎ ብለህ መብላት የነቢያችን ሱና ስለሆነ ይህም አደራ ላችኋለሁ። ብዙ ሰው ስለሚዘነጋው ማለቴ ነው። እሺ አምስተኛው ነጥብ የቹ አድርጋችሁት የማታውቁና እንድታደርጉት ብዬ ነው። ሞባይል የሌለው ሰው የለም አይደለም? ሞባይል ያኒ የእጅ ቴሌፎን ብዙ የማይከስር ነገር በጀዋል ወይም በሞባይል ያደረክ ዋን ዋን ላይን ቱ ቱ ላይንስ በየቀኑ ሞባይል ሜሴጅ ወደ ዘመዶች እና ወደ ወንድሞች እና ወደ ጓደኞች ላክ። ረመዳንን በተመለከተ ሰላሙ አለይኩም አያስፈልግም፣ ምክንያቱም ብዙ እንዳይጨርስብህ ወንድሜ ትላለህ አይደለም። በረመዳን ይህችን ነጥብ ተምረናልና እስቲ ቅመሳት አንድ ትልካለህ። ሰውየው አያቃትም ነበር፣ ተጠቀመባት፣ ለሁለቱም አጅር ይሆናል። እሱም ራሱ የተቀበለው መሰጅ ወደ ሌላ ከላከ የሶስት አጅር ታገኛለህ። ያ ደግሞ ወደዛ ከላከ የአራት እንትን ታገኛለህ። ገብታችኋል? ይህ ነጥብ ሞባይል ያለኝ አሁን የእጅ ስልክ እከፍተውና መተለን በረካ እላለሁ፣ በረካ እላታለሁ አይደለም? እሺ ብዙ መናገር የምትወጂ ከሆነ እንቅልፍ አብዢ። ብዙ ሰውነትሽ ወደ ማዕሲያ ምናምን የምትጋብዝሽ ከሆነ ቀኑን በሙሉ ተኝተሽ ዋይ ተብለን ተምረናል። በላቸው አዝካርና ቁርአን መቅራት በጣም ይሰለችና የሚደክመህ ከሆነ ዝም ብለህዋል ወይም ተኛ። ይህን ጥቅም አግኝተናል ብለህ ላክለት። ወላሂ እውነታቸው እኮ ነው ይህ። እኔ እኮ በጣም አሁን በቃ አንዱ ይመጣል ከሱ አወራለሁ፣ አንዱ ይመጣል ከሱ አወራለሁ። ሰው ስናማኑ አዑዝ ቢላ ለጥ ብሎ ይተኛ። መሴጅ እባካችሁ በረመዳን መሴጅ ተጠቀሙበት። ለኸይር ለኸይር ለኸይር እውነት ይረው። ቢያንስ ቢያንስ ለምሳሌ ምራቅህ መዋጥ አያፈጥርም ወንድሜ ብለህ አንድ መሴጅ ላክለት። ሰውየው ምራቁ በጥቅ ባለ ምራቁ መጥፋት መጥፋት መጥፋት በሽታ ከነበረው አዳንከው። ተግባባን ወንድሞች? ይገባችኋል እኔ የምለው? እባካችሁ የነገር እውነት ነው። በሌላ ቦታ ላትሰሙ ትችላላችሁና ተጠቀሙበት። ሞባይሉ ምንም አያከስራቸው። ወሩን በሙሉ ብታዩ ممكن 5 ብርም አትከስርም። እሺ طيب የሚቀጥለው ስድስተኛ በተለይ ይህ ነገር ሳውዲ አረቢያ ባሉት ያሉትና ለሰያ ቅርብ የሆኑ እነሱን በሚመለከት ነው። ዑምራ አድርጉ፣ ዑምራ አያልፍባችሁ። ወንድሞችና እህቶች ነቢያችን በረመዳን ዑምራ ያደረገ ከኔ ሐጅ እንዳደረገ ነው ብለዋል። ከነቢያችን ሳሰለም ጎን ለጎን ጠዋፍና ሳዒ አድርገ ሐጅ ያደረክ ሰው ነው የምታሰበው። በረመዳን ዑምራ እንዳያልፍባችሁ። እሺ ሰባተኛ እናንተ አድርጋችሁት የማታውቁ ኢላ ቀሊል ከእናንተ ጥቂት ብቻ የሚያደርጉት ይሆናሉ፣ ግን 90% የማታደርጉት ነገር ልንገራችሁ፣ ለጤናችሁም ጥሩ ነው። አንደኛው ረመዳን ሲባል ሚዛን አምጣ። እዛ ቁም ቁምና ስንት ነህ? 70 ኪሎ ሜትር 70 ኪሎ ግራም ነው 75 ኪሎ ግራም ነህ እወቅ። 30 ረመዳን ሲባል ራሱ ሚዛኑ አምጣውና ዘን ያም ቀይ ነው ያም ጥቁር ነው የምታገኘው፣ ነጭ ወይም ጥቁር ነው የምታገኘው። ብዙ ከደበደብክና ሞኝ ከሆንክ 75 የነበርከው 85 ሊሆን ነው ሚዛንህ። ከሰርክ፣ በጣም ከሰርክ፣ ወይም ደግሞ ረመዳኑ ትልቅ ፍርሳ ነው ትልቅ እድል ነው ጭምቅ ካደረካት ሰውነትህ ደግሞ 80 ኪሎ የነበርከው በአንደኛ ረመዳን 70 ኪሎ ከተጣራልህ በ30 ረመዳን አላሁ አክበር 10 ኪሎ ከከሰርክ ጤና ሆነሃል ማለት ነው። ስለዚህ ረመዳን አንደኛው ሲባል ሚዛን ባልና ሚስት ሁላችሁም ባልና ሚስት ሆነ ሚዛን አምጣና ሁለታችሁም ተመዘኑና ጻፉት። ከዛ አላህ አላህ እንትኑ ነፍስን የምትወድ ከሆነ ተቆጣጠርና በል እልክ ይያዝህ ፉኮራ አርግ። 80 አይደለሁም ያለሁ አሁን ወላሂ 30 ረመዳን ሲሆን ወደ 70 መውረድ አለብኝ በል እልህ ይያዝህ። 30 ሲባል 70 ኪሎ ከገባህ መጀመሪያ በጾም ድል ተጎናጽፈሃል፣ ሁለተኛ ሚዛንህ በመጉደል ደግሞ ትልቅ ድል ተጎናጽፈሃል እንላለን። 30 ረመዳን ሲገባ ደግሞ 70 የነበረው 90 ከገባ እንደገና ደግሞ ረመዳን በሙሉ በሐሜታና በጨዋታ ያሳለፈው ሁለት ከስሯል ማለት ነው። ስለዚህ እስቲ ዘንድሮ ሚዛን አድርጉትና በአንደኛው ረመዳንና በ30 ረመዳን ተለኩት። አሁን ደግሞ ስምንተኛ ጥቅም ልንገራችሁ። ወላሂ እኔ የሞከርኩት ነገር ነው ይሄ ሁለቱም ሶስቱም እንደውም አሁን የምላችሁ ነገር በሙሉ እኮ ነው በሙሉ አሁን የምላችሁ እኔ በራሴ የሞከርኩት ነው። አሁን የምላችሁ ሁለት ሶስት ረመዳን ገልጬው ነበር ግን ልትረሱ ትችላላችሁ። አንተ ወንድየው ባል ማለቴ ነው ሚስትህ ክህም ወይም ራስህ ብትፈልግም ቀን ረመዳን ጾመህ ወደ ገበያ ትሂድ ወየልህ ወደ ገበያ ከሄድክ እኔ የሞከርኩት ስለ መኮርኩት እኮ ነው ምላችሁ እንጂ በኪታባችን እንደዚህ የሚል የለም። ለኪን በሙከራ የተገኘ ነው። እኔ ረመዳን ቀን ከዙሁር በኋላ አስቤዛ ለመግዛት ስጋና ፍራፍሬ ጥማጥም ጭማቂ ለመግዛት ከሄድኩ ማን ነው የሚያንቀሳቅሰኝ ታውቃላችሁ? እኔ አይደለሁም፣ ሆዴ ነው። ርቦዋል፣ ጠምቶታል፣ አይደለም ያየው ነገር ሁሉ የሚጨርሰው ነው የሚመስለው። አምጣ አንድ አሲር ከፈለክ 5 አሲር ነው የምታረገው። ስጋ ካየህ አሰላም ይቆጠብ ሰ ምናምን ድግድግ ብታረገው ትላለ በቃ አትበላውም እኮ። ሆድህ ግን ስለ ራበው የታለ ይሄ ደግሞ ማርኮ ነው እዚህ በቃ እንትን ኧረ ፍራፍሬው እንዴት አፍጥጦ ነው የሚያየህ። 3 ኪሎ በናና ትገዛለህ። ምክንያት ራብህ ነው። ራቡ ራሱ ነው የሚጋብዝህ። ራቡ እኮ አይከፍልም፣ አንተ ነው የምትከፍለው ገንዘብ ገንዘቡ አንተ ነው የምትከፍለው። አዛዡ ግን ሆድህ ነው፣ ግዛህ ብቻ ነው የሚልህ። በተለይ ቀዝቃዛ ውሃ ካገኘህ የአላህ በበርሚል የሚሸጥ ከሆነ በርሚል ገዝተህ ነው ወደ ቤት የምትወስደው። ሁሉ ነገር ያንተ አፐታይት በጣም ስለሚከፈት ቀናት ሄድ ኢኮኖሚካሊ ቀናት ሄድ ወንድሜ ለመግዛት ትፈልጋለህ ከስሑር እንትከኑ ኮንትኑ ከተራውሒ በኋላ ሂድ ወላሂ ተምሩም ጭማቂውም ትጠለዋለህ ምክንያቱም ጠግበሃል በዛ ጊዜ የምትገዛው ኢኮኖሚካሊ በቃሚ በቃሚ በቃ አድርገህ ነው የምትገዛው ይህ ነገር እኔ 20 ረመዳን ነው የመኮርኩት ቀን ተብሎ ውሃ ለመግዛትም ወደ ገበያ ወጥቼ አላቀም ናም እሺ የሚቀጥለው ይህም ነገር ውሰዱት ወንድሞች ወላሂ ይህ ነገር የማያደርግ ሰው በጣም ደካማ ጸዋም ነኝ ምንድን ነው የምለው أضعف الضعفاء من معناته بامارنيا استصافوا لي أضعف الضعفاء استصافوا لي بامارنيا من معناته أضعف الضعفاء بامارنيا من دنو يعني اقطعوا يدكاموش دكاما الله اكبر امه الله اكسلنت يدكاموش دكاما يميبالو لنغراچو رمضان بيقنو عند جزء يما يقرا سو نو بيقنو بيانس بيانس دكاما كتباله عند جزء يما يقرا يدكاموش دكاما نو كهونه 2 جزء 3 جزء تقراله كالهونه كن اضعف الشيء بيانس كفجر بهالا ويم كسحور بفيت ربع جزء بتقرا كفافله بتقراو كظهر بهالا عند قماش بتقرا المهم بيقنوا عند جزء يه يضعفوش نو اشي اسرنياو طقم ايهن نغر كاتشو دومو والله شوفوا الله سبحانه وتعالى ميفلقو لنغراچو بزو طرو سرا يفلقم يميفلقو يتطرا طقت بيهونم لدغمو بزو سرا اسفلقوم الله سبحانه وتعالى مندنو ميسفلقو يتطرى سرا هونو سرا هونو قلل بلم طقت بيهونم سلازي ينه مكر يي 11ኛው مكر نو من አለበت بأمريكا ያላችሁ በየቀኑ 1 ዶላር 1 ዶላር በቀን ትጓዳላችሁ ወንድሞች እስትንገሩኝ አሜሪካ ያላችሁ አሜሪካ ድሮ አሜሪካ ነበር አንቺ አሜሪካ 1 ምንድነው የተባለው በሀገራችን ሆነን አንድ ምሳሌ ነበር በትግርኛ ምን ይላሉ እንግዲህ አሜሪካ ማለት በኃይለ ሥላሴ ጊዜ ያኒ አሜሪካ በኢትዮጵያ ስናይ ነጭ ነው ጠዊል ነው አሜሪካ ኮኖ እንግሊዝ ኮኖ እንላለን والله በጣም የተቀደሰ ነበር እና በትግርኛ ነበር አንተ ኢሉ አሉ አሜሪካ ከደለኩ ኢሉ ይላሉ ኢሉ ማለት ያህያ ምንድነው ያላችሁሽ አንድ ቀን ያህያ ልጅ ህፃኗ ቆርንጭላ ነው ምንጭላ ያላችሁት ምንድነው የምትባለው ያህያ ልጅ እሽ ደዋላ ደዋላ አይደለም ባክ ያህያ ህፃኗ ልጅ ምን ትባላለች ወርንጭላ አንቺ ወርንጭላ አንቺ ወርንጭላ አሜሪካ ኮስ ፈልግስ ፈላልግሽ ዋለ ብለን ዘፍን ነበር እዛ ጊዜ يعني عند امريكا متو مسلين ان يا عندي يا هي يا دس على سلالچو اندزي بقى اندزي مسلينال اند مثالنا اند زفن يهد نبر ذا غزي امريكا سيبال ما شاء الله ما شاء الله طاليان سيبال ليلا نغر نبر اهون كن طاليان ان امريكا وسط يالاچو والله ان انت تبلطالاچو كامريكا بتام مطفو قودا يازو يازو سوش ناتشو የሐበሻ ቆዳ የተጣራ በቃ ምን ልበላችሁ እናንተ ታቃላላ ግን እኔ አቃቸዋለሁ የነጮች ቆዳ እንደ ሐበሻ ቆዳ አይሆንም ምርጥ የሆነው ቆዳ የኛ ቆዳ ነው والله على كل حال ምንድነው ምለው በየቀኑ 1 ዶላር ለመያዝ አትችልም በሪያድ ያላችሁ በሳውዲ አረቢያ 1 ትሪያል በቀኑ 30 ረመዳን በየቀኑ አንዲት ዶላር ብቻ ብትሰደቁ ምን ትወጣላችሁ ታቃላችሁ من المتصدقين رمضان بمولو رمضان بمولو ነቢያችን በየቀኑ ይተሰደቁ ነበር በየቀኑ رمضان بل ያኒ በእጃቸው አንድ ሳንቲም አይዙም ነበር። አሁን ግን እንደዚህ አንልም እኛ። እኛ የምንለው እንድ ነው አንድ ቀን ማለፍ የለብንም፣ ግማሽ ዶላር ብትሆንም ሳንሰደቅ አንድ ቀን ማለፍ የለባት። እስቲ በዚህ ልባችሁ ቀጥ አድርጎት አደርጋለሁ ካልክ ወላህ ታደርገዋለህ። ተግባባን ወንድሞች? እንዳትንቋት። ግማሽ ዶላር አንድ ዶላር ደግሞ ምንድ ነው? በመቶ ብር ነው በቃ እንትን የምሰደቀው። እሺ በመቶ ብር ይቅርብህና እኔ የምለው ያለው ከአንድ ሮመዳን እስከ 30 አንዲት ቀን ሳትሰደቅ ማለፍ የለባትም። ስለዚህ በቀላሉ አንድ ብር በየቀኑ ከተሰደቅ እኮ አላሁ አክበር ሚነ ልሙተሰድቂን በሮመዳን በጣም ሰደቃ የሚሰጡ ብለህ ተብለህ ትጠራለህ ማለት ነው። እሺ አስራ አንደኛው እኔ የራሴ ነገር ነው ሁኑ የምላችሁ ያ ኒሳ ሴቶች ኒሳ ሴቶችን የሚመለከት ነገር ነው። ሴቶች ሰማላችሁ፣ እዚህ ላይ 170 ሰዎች አላችሁ ወላ በዛ በዳሩ ቢላልም እንደ 50 60 80 አይጠፋም 250 ምናምን አላችሁ እዚህ አለም። ሴቶች በሙሉ እባካችሁ እባካችሁ የወንድማችሁ የሼክ ኢብራሂም ሲራጅ ምክር ውሰዱትና እባካችሁ ሮመዳን ከጠዋት ጀምሮ እስከ ማታ ያኒ ሰውነታችሁን አታስውቡ፣ አትሸላለሙ። ጥሩ ልብስ ለብሳችሁ ሸቶ አድርጋችሁ እባካችሁ እቤታችሁ ላይ ወዝወዝ ወዘት አትበሉ። ሰውየው ጾም ስለሆነ ያኒ መጥፎ ስራ ባይሰራም ያወሰውሰውልና በዒባዳ ብቻ እንዲሆን ቀኑ። እባካችሁ ሴቶች ጠበብ ያለ ጡታችሁን የሚያሳይ ባታችሁን የሚያሳይ ክሬምና ሑምራ ምናምን ሚኪያጃት እያደረጋችሁ ናህኑ ሁና ናህኑ ሁና እዚህ እኳለን አልጠፋንም እያላችሁ ወንዶቹን አትረብሹ። እባካችሁ ቀን ሮመዳን ታገሱ። ወንዶቹ አንዳንድ ጅዙ እንዲቀሩ አንዳንድ ዶላር ሰደቃ እንዲያወጡ ምስኪን የቲም ካሉ እንዲዘይሩ ቁርአን እንዲያበዙ እስትግፋር እንዲያበዙ ታገሱ ሴቶች። ምክንያቱም ወንድ ሞኝ ነው፣ ወንድ እኮ ሞኝ ነው ታውቃላችሁ። ረጃል አሉ አረቦች ሲመስሉ ሁወ ጢፍሉን ጢፍል ወንድ እኮ አለ ባል ትንሹ ህጻን ትልቁ ህጻን እኮ ነው አሉ። ህጻን ነው በጠባዩ ህጻን ነው ግን ትልቅ ህጻን ነው ይላሉ። ስለዚህ እኔ እውነቴ ነው አሁን እንደ ሼክ አይደለም የምነግራችሁ ያለው እንደ ወንድ ነው። እኔ አሁን ሼክነቴን አውርዱትና አሁን ኢብራሂም ሲራጅ እንደ ጓደኛችሁ እንደ ወንድማችሁ ነው መክራችሁ። እውነቴ ነው እኔ ወንድ እኮ ነኝ። እኔ ወንድሞቼ ሴት እንደሚያስጓጓቸው እኔም ሴትም በጣም ነው የምታስጓጓኝ አይደለም እንዴ? ሮመዳን ሚስቴ በጣም ተበጃጅታ ሑምራ አድርጋ ምናምን አድርጋ በቃ እንትንዋን እንትንዋን ዳሌዋን እንትን እያለች ከመጣች እኮ ዋህ ወይኔ ነው ምለው። ወይኔ ኢብራሂም ታገስ እስቲ ጎንበስ በል ነው ምለው። ስለዚህ እውነቴ ነው ይህን ምክር ተቀበሉኝና ሮመዳን በቃ የመጥበኽ አለ አይደለም የማድበት ሊጥ ምናምን ሽንኩርት ምናምን የበዛበት ልብስ እሱን ልበሱ በቃ። ባሎቻችሁ በቃ ዘወር ብሎ ጀርባችሁ እንደሚሰጡ አድርጉ። እውነቴ ነው። ከዛ መቅሪብ ሲመጣ እንግዲህ እናንተ ታውቃላችሁ፣ ጠበንጃውም ቦምቡም ሁሉ አውጡት እንደፈለጋችሁ። እሺ አስራ ሁለተኛው ምክር ምክር ሳይሆን የሚያስቅ ነገር ነው። አንድ እኮ ነው በቴሌቪዥን ሼክ አላቸው፣ ናም እኔ እኮ ቀን ሮመዳን እኮ ከሴት እኮ ሰብር የለኝም አለው። በቀን ሮመዳን ሚስቴ ካየህዋት በጣም በጣም ጥሩ ከለበሰች ጥሩ እንትን ካለች ሰብር አላገኝም ለሴት አለው። ከዛ ሼኹ ምን አለው? እማል እፍጥር ብህ አኺ አለው። ግብጽ የነበራችሁ ቋንቋ ታውቃላችሁ። እማሌ አፍጥር ብህ ያ ዘወል አለው። ያኒ በሱ አፍጥር ባክህ ቀን ታገስ አለው። መቅሪብ አዛን ሲል በሱ አፍጥር አለው። በሱ ምንድን ነው? በሱ ያኒ በጅማዕ እና በግንኙነት አፍጥር አለው። እና ቢያንስ ቢያንስ በሱ አፍጥር፣ አሁን ግን ቀን ግን ታገስ ማለቱ ነው። ናም እሺ። ከዛ ቀጥሎ ያለው አስራ ሶስተኛ ማለት ነው። ይህ ነገር እኔ አንድ አመት ሞክሬዋለሁ። ልትሞክሩት ከፈለጋችሁ በጣም ጥሩ ነው ስትሞክሩት። በነገራችን ላይ እዚህ ላይ ነርስ አሉ፣ ዶክተሮችም ሊኖሩ ይችላሉ፣ የጤና አዋቂዎች ሊኖሩ ይችላሉ። ከተሳሳትኩ ሊያርሙኝ ይችላሉ። ምክንያቱም የጤና እንትን ምናምን የኔ ፋካልቲ አይደለም። ግን ሁለት አመት እንዲያውም ሁለት አመት ነው የሞከርኩት። በጣም ደስ አለኝ ነገሩ። ምንኪን በጭንቅላቱ መጨንቅላጣችሁ መጥቶ አያውቅም። ይህ ነገር አሁን ለመጀመሪያ ጊዜ የምትሰሙት ነው። ምን መሰላችሁ? ነظፍ በጥነክ ፊ ሌይላ ሚን ለያሊ ረመዳን። አንድ ሌሊት በረመዳን ወስንና ይህ ሶልት የሚጠጣል አይደለም? ሶልት ወይም ደግሞ በተቅማጥ እንትኑ ሆድህን ጥርግር ቀርጎ በቃ እንትን የሚያጠራ ምንድን ነው የምትለው? ቡጋ እንለዋለን በትግርኛ። ወይም ሶልት ወይም ደግሞ አንድ ነገር ትጠጣና ቀኑን በሙሉ መረቅና ሻይ፣ መረቅና ሙቅ ነገር ብቻ ስትጠጣ ትውልና በሆድህ ያለው የስንት ወር የስንት አመት ጥርግርግርግ አድርጎ በቃ ሆድህ ጽድት ብሎ እንትን ይወጣል። ምንድን ነው በአማርኛ የሚባለው? አይዋ ሳላ እንግሊዝ። እንግዲህ አቡ አደል ትግርኛ ነው የምትናገረው መሰለኝ። አው ሳላ እንግሊዝ ነው የምንለው እኛ። ሳላ እንግሊዝ ማለት ያኔ ቡርጋ ሽሮቦ ምናምን እንለዋለን። እና ረመዳን ለምን መሰላችሁ እንደዚህ ያልኳችሁ? በሌላ ቀን ሆድህ በየአይነቱ ምግብ ሞልቶ ተነፍቶ በቃ ገምቶ ይውላል አይደለም? እሱን ለማስወረድ ብዙ ነው የምትጨነቀው። ግን ረመዳን ጾመህ ትውላለህ፣ ሆድህ ባዶ ይቆይና ትንሽ ማታ አንድ ተምር ሾርባ ትንሽ ትንሽ በቃ ሳይበዛ ውሃ ምናምን አድርገህ እስከ ያኒ እስከ ዒሻ ትንሽ። ከዛ ግን አትብላ፣ ምንም ነገር ምግብ አትብላ። እንዲያውም መቅሪብ ሲል ሶስት ተምር ይበቃሃል። ውሃ ትጠጣለህና ያችን ሳውትና ያችን ቡርጋ ትጠጣ። ሌሊቱም በሙሉ ሳትተኛ ለሚስት ምን ትላታለህ? ስስ የሆነው መረቅ መረቅ ዝም ብሎ አጥንት አለ አይደለም? አጥንት ታበስለውና የሱ መረቅ ትንሽ በአፍ ጣፋጭነት ስላለው ዝም ብለህ ጠጣ። አለ ስፍር አለ ምንም ልክ እንትን ስጠጣ አድር። በየሰዓቱ ሁለት ጊዜ ነው ሰገራ ቤት የምትወጣው። የነበረው ቆሻሻ፣ የነበረው በሽታ፣ የነበረው በጣም ታውቃላችሁ። አንድ ዶክተር ሲለኝ የብርክ የጉልበትና የአጥንት ቅርጥማት ጭምጭመት ነው የምትሉ ቁርጭም እንትን ያኒ ሮማቲዝም፣ ትንሽ የሮማቲዝም በሽታ ያለው አሉ። ሁለተኛ የጭንቀትና የነርቭ ሲስተም ጭንቀት ያለው አሉ። የደም ግፊት ምናምን ያለው ይህ ሁሉ ያለው አለ። በየሶስት ወር ገፋ ቢልም በየስድስት ወር ይህን ነገር የሆድ ማጠቢያ አድርጎ በጣም ጥርግርግ አሮ ቢያጥበው አለ ትንሽ እንትን ይለዋል አለ። ወላሂ እኔ ሁለት አመት ሞክሬዋለሁ ወንድሞች። ሌሊት ከኢሻ ሰግድና በቃ ይህን እወስዳለሁ። አው ትራውሕ እንግዲህ ላይ መች ይችላል፣ ግን ትራውሕ ሲቀርብ ጠጣና በትራውሑ ጊዜ አይመጣም። ያው ትራውሑ ገፋ ቢል 40 ደቂቃ እንደዚህ ስለሆነ ከዛ ቀጥሎ ግን እስከ ፈጅር ቢያንስ 10 ጊዜ ወደ ሰገራ ቤት ከሄድክ ሆድህ እንደ ህፃን ሆኗል ማለት ነው። እሺ ይስተመክሩት። ወይም ደግሞ ይሄ ነገር የሜዲካል ሰዎች ካላችሁ ስህተት ነው ብትሉኝ ይቀበላለሁ። እኔ ከሜዲካል ያመጣሁት አይደለም ከሙከራ ነው። እኔ ሞከርኩትና በጣም ደስ አለኝ በሰውነቴ። ግን እኔ የሚስማማ ሌላ ሰው ላይስማማ ይችላልና ደርሱ ስጨርስ ኮት አድርጉትና ይህን ነገር አስተያየት ስጡት። በስ እንደ ነገር አለ ወንድሞች፣ በዳሩ ቢላል ያላችሁ ወይም በዚህ በድር ያላችሁ እውነቴ ነው። እኔ ትናንትና የተከሰተው ነገር አለ። ትናንትና የተከሰተው ነገር ከተደገመ ግን ወላሂ እኔ ለዘላለም ከፓልቶኩ ይርቃለሁ። በቃ ምንድን ነው መሰላችሁ? አሁን እላችኋለሁ ከሌላ በሌላ ምንጭ የማታገኙት ይህን ነገር ለመጻፍ እኔ ከትናንትና ጥዋት ጀምሬ ቀኑን በሙሉ ዛሬ ቀኑን በሙሉ ሳወጣ ሳወርድ መጽሐፍ ሳወጣ መጽሐፍ ሳወርድ ወንድሞቼ እንድትጠቀሙ ብዬ አመድ አፈር በልቼ ያከማቸው ትምህርት ስጠጣችሁ አሁን ማን ነው እንግዲህ ኮሜንት እና አስተያየት ሰጥቶ የሚጨምርበት ስል ዝም ማለታችሁ እኔ والله ደም ያፈላል ምንድነው እናንተ ሳትጠቀሙ ስትቀሩ ነው እንጂ ለኔ ልታስተምሩኝ አትችሉ والله ما تقدروا አሁንም ቢሆን ልታስተምሩኝ አትችሉም አፌ ሞልቼ ነው ምለው እኔንም ማስተምራችሁ ግን እናንተ የተማራችሁት ነገር እኝክ ካርጋችሁ ሪቫይዝ አድርጋችሁ ስትካፈሉ እጃችሁን ስታወጡ አስተያየት ስትሰጡ ያኒ አክቲቭ ስትሆኑ እንደዚህ እኔ ደስ ይለኛል ምክንያቱም ትምህርቱ ገብቷቸዋል እየተጠቀሙ ነው አልহামዱሊላህ የዘራሁት አፈራ እላለሁ ላኪን ትናንትና ማን ነው ማይክ የሚይዝና በበድር ከበድር ወደ እንትኑ ወደ ዳሩ ቢላል የሚያስተላልፍ ወይም ከባዳሩ ቢላል ወደ እንትኑ ወደ በድር የሚያስተላልፍ እስቲ አንድ ብል አንድ ሰው ዝም አሉ ጉዳዩ በጣም አስፈላጊ ጉዳይ ነበር የመጣው ረመዳናችን ለምንድነው ይሁሉ አመት ዝም ብለን በዝምታ ምናልፈው شهر العباده አይደለም شهر العلم አይደለም شهر القران አይደለም ለምንድነው ፓራላይዝ የሚሆኑ እነዚህ ሩሞች ለምን አንዳንድ ትምህርት አንዳንድ ቁርአን አንዳንድ ተጅዊድ አንዳንድ ተፍሲር አንዳንድ ፍቅህ ያደረግን ለምንድነው በቃ በጣም እንትን ለምን አናሳምረውም የሚለው ክርክርና መወያየትና መነጋገር በር ከፍቼ ነበር በሁለቱም ሩም እንዲተላለፍ ممكن ባንዳንድ ቴክኒክ ሊሆን ይችላል እኔ አላማቸውም ወይም ደግሞ መጥፎ አድርጋችሁም ባልልም ግን እነዚህ ነው ይገርማል ከመቶ ከሁለት መቶ ሰው እጁ አንስቶ እኔ አሳልፋለሁ በጣም በሸኩና ወጣሁ خلاص ሁለት ሩም ትቼ ነው ወጣሁ አሁን ደግሞ ይሁሉ እንደዚህ ኮታ አርጉና መጨረሻ ይችን ነጥብ ትጨምራለህ ትናገራለህ ስለ ዝም ስትሉ ግን እነቴ ነው በቦታ የሆናችሁ ሚዛን ብትሰጡት በጣም እንትን ነው አሁን የተናገርኩት በሙሉ ሜዲካል ከሆነ ሜዲካሎች ያላችሁ ስጡት የስፖርት ከሆነ ያልኩት የስፖርት ያላችሁ ስጡት እና ተሳስቼ ከሆነ ተሳስተሃል ይሄ ነገር አይሆንም በሉኝ ኦኬ እሺ እንግዲህ ይሄን ልጨርስና اذا نقول هودهن اطرا اصداو برمضان الى مكركوت الى الله 13ኛው ወንድሜና እህቴ ለመከራቹ የሴክስ ጉዳይ እንደፈለክ አርግ ለሊቱን በሙሉ بس እባክህ እስከ ሱሁር ብቻ ይሁን ሱሁር እስከምትበላ ድንበሩ ከዛ አይለፍ ምክንያቱም ከሰሁር እና እስከ ፈጅር ያለችው ጥቂት ሰዓት ነች ውዱ አርገህ ወይም ገላህን ታጥበህ ውዱ አርገህ እዛ ግቢ ካለህ በግቢ ውስጥ በግቢ ውጭ ውጣና ቁጭ በል እዛ ከዋክብት እያየህ ጨለማው ሰማይ እያየህ ንፋሱ ያተነፈስ سبحانك ربي سبحانك ما اعظمك يا رب انزي كواكبتنا يهن شرقا እነዚህ ነጅምና እነዚህ ፍጥረት የፈጠርክ ጌታ سبحانك ربي سبحانك بل እንደዚህ ያልክ አዛን ፈጅር ይልና ሄደህ ፈጅር ሰግደህና በዛ ጊዜ ባካችሁ የሴክስ ጉዳይ ጣላታችሁ ይሁን ከሱሁር በኋላ ያለው ሸይጣን በደንብ አርጎ ጦር ያኒ የጦር እንትን የሚዘረጋው እዛ ጊዜ ነው والله ቀኑን በሙሉ ለቱን በሙሉ ዞር ብለህ ያላየሃት ሚስትህ كسحور اسكفجر يالو يزين لهال شيطان ازاق زي دست لهال لچنا صومهن لما فرس لم يفرلق سلزي اهون نسمع ما هو لتاتشن هو لاتشن زيال لنو يا كميستو تشاتشن كبالو تشاتشن يمن نادر قو الله يفك ادو نقر كعيشا اسكسحور يهون كزا تلاتاتشن يهون تقبابان يهم راسو ጻፉትና አሳምሩት እኔ ስጨርስ ነዓም ይሄ ነገር እንደዚህ ነው እንዳውም እንደዚህ ነው ከጭንቅላጣችሁና በጣም ጥሩ ቃላት ጨምሩበት እሺ 14 አዝካርና ምናምን የሚደረገው ረመዳን እንደፈለከ አርግ በስ ሁለት ነገር አብዛ በረመዳን መጀመሪያ ቁርአን መቅራት አብዛ የቁርአን ወር ነው ቁርአን እስከሚደክመህ ድረስ ቅራ አንድ ሁለተኛ እስትግፋር፣ ከዱዓ የተደባለቀ እስትግፋር አብዛ። ከሱብሓነላህ ወልሐምዱሊላህ ወላኢላሀ ኢለላህ የሚባል ብዙ አዝካር አለ አይደለም? ከፈለጋችሁ አድርጉት፣ ግን የምታበዙት ቁርአንና እስትግፋር ከዱዓ ጋር የተደባለቀ እስትግፋር አብዙት። ለምን መሰላችሁ እንደዚህ ያላችሁ? ሊአነ ረመዳን ነቢያችን እንዳሉት አወሉሁ ረሕማ አውሰጡሁ መግፊራ ወአኺሩሁ ዒትቁ ምን ናር። ስለዚህ እስትግፋርና ዱዓ አብዛ፣ ቁርአንም አብዛ። ምክንያቱም ወሩ የእሱ ወር ነው፣ የቁርአንና የእስትግፋር ወር ስለሆነ እንደዚህ አፉ በለኝ ጌታዬ አብዛ። ሰምታችኋል? አሁን ሌለት ልቀድር ካየሁ ምንድን ነው እምለው? አላሁመ ኢነከ ዓፉውን ቱሒቡ ልዓፍዋ ፈዕፉ ዓኒ። ጠይብ፣ አስራ አምስተኛው መን ሳበክ፣ የሰደበህ ባንተ ያፌዜ ባንተ ያሾፌ ምንም ነገር አትመልስለት። አላሁመ ኢኒ ሳኢም ብለህ ዝም በላሉ። ይህ ደግሞ አላሁመ ኢኒ ሳኢም ማለት ያንተን ስንፍና የሚገልጽ አይደለም፣ በል ያንተን ወንድነትና ያንተን ጀብድነት ያንተን ኢማን የሚያሳይ ነገር ነው። ምክንያቱም ነቢያችን እንዳዚህ አሉ፣ አንድ ሰው ከሰደበህ አላሁመ ኢኒ ሳኢም እኔ ጾመኛ ነኝ ብለህ ዝም በል። ቢሰድብህም እኔ ጾመኛ ነኝ ብለህ ለአላህ ስጠውና ምን አይነት ምንዳ እንደምታገኝ አላህ ብቻ ነው የሚያውቀው። ጠይብ፣ ከዛ በኋላ የመጨረሻው ወይም ከመጨረሻው በፊት ያለችው እባካችሁ ሲጃራ የሚታጠሱ ሰዎች ረመዳን ትልቅ እድል ነው ሲጃራው እንድታቋርጡ። ምክንያቱም 12 ሰዓት ሳታጤስ የቆየኸው ትናንትና በሻዕባን በሌላ ወር ቼይን ስሞከር የነበርከው ሲጋራ በሲጋራ የምትለኩሰው የነበርከው ለ12 ሰዓት ሰብራ አድርገ ሳታጤስ የዋልከው ሰው ሁለተኛው 12 ደግሞ የሌሊት ማለቴ ነው ሰብር ለማድረግ ትችላለህና ኸፍፍ። ቢያንስ ሲጃራ ተው ባንልህም ሁለት ፓኬት የምትጠጣ ከሆነ ግማሽ ፓኬት ብቻ አድርገው። አንድ ወር ሙሉ እንደዚህ አድርገ አዳፕት ከሆንክ ከረመዳን በፊት ራሱ ይተዋል እንሻላ ሰውነት። እድለኛ ከሆንክ በረመዳን ሲጃራ ለማስቆም ትልቅ እድል ነው። ሚስትህ ለሚስቶች ልንገራቸው፣ እርዱዋቸው። አንቺ ሚስት ልትረጁች ያለሽ ባልሽ እውነቴ ነው ቀኑን በሙሉ ራሱ ሊተወው ነው፣ እንግዲህ አያጤስም፣ ምክንያቱም ረመዳኑ ይፈርሰዋል። ማታ ሲሆን በሲጋራ እንዳይጀምር ቀዝቀዝ ያለ ጭማቂ፣ ቀዝቀዝ ያለ ወተት አቅርበሽ አንቺም ጠጋ ጠጋ በዩንሽ እንድረሳው፣ አንቺ እንደ ምግብ ሆነሽ ቀረቢ፣ ምግብም ቀርብለት። ወደ ሲጃራ ሲሄድ ላ ተው ወንድሜ ኡሕቡከ ወላህ በጣም ነው የምወደህ ይህን ተው ከእጁ ያነሳሽ ከእጁ የመነጠቀሽ አንቺም ልትረጁች ያለሽ። የመጨረሻው የሚለው ምንድን ነው? ወንድሜ ባል በየቀኑ እስቲ አንዳንድ ብር 10 ብር በአንድ ቦታ አስቀምጥና ዒድ ሲሆን ለሚስት ሀዲያ አምጣላት፣ ሸቶ፣ አበባ ያኒ ደስ የሚላት ምክንያቱም ዒድ ሲመጣ በአንድ ጊዜ ገንዘቡ ሲወጣ ትንሽ ይቆጫሃል አይደለም? ስለዚህ ረመዳን በሙሉ አስቤዛ ለመግዛት ስትሄድ የመቶ ብር የምትገዛ ከሆነ የሰማንያ ብር ግዛና 20 ብሩ አስቀምጠው። በአንድ ወር 600-700 ብር ከሆነልህ ለሚስትህ እንዴት የመሰለ ሀዲያ ታመጣለህ፣ ለልጆችህ እንዴት የመሰለ ሀዲያ ታመጣለህ። በግ ታርዳለህ፣ ስጋ ትበላላችሁ፣ ጮማ ትበላላችሁ፣ በየአይነቱ ሻይና በየአይነቱ ጭማቂ፣ ስትስቁ ስትጫወቱ፣ ሪክሬሽን ፕሌስ ካለህ ደግሞ ከዛ ደግሞ ገንዘብ አውጥተ 3 ቀን ደስተኛ ቀን እንድትውሉ ከሚስትና ከልጆችህ ትንሽ እስቲ ዴፖዚት ለመያዝ በረመዳኑ ሞክር እያልኩ ዛሬ ስንት አስራ ሰባት ጥቅሞች የሰጠኋችሁ ወላሂ አጉል ለኩም በቀላሉ ከጭንቅላት የሚፈልቁ አይደሉም። በስንት ጥረት ነው ያመጣኋቸው። እያሰብኩ እያወረድኩ እንትን እያልኩ ስላመጣኋቸው ተጠቀሙባቸው። አሁንም ቢሆን አንድ ሰው አንድ 15 ደቂቃ ለመናገር አይፈቀድለትም። አንዳንድ ጊዜ እኔ ተፍሲር ሳደርግ ወይም ደግሞ እሁድ ስናገር ወይ ቅዳሜ አንዱ ማይክ ያመጣና የሁሉም ነገር እንትን ይወስዳል፣ የሁሉም ሰዎች እድል ይወስዳል። ለአሁን ምንድን ነው አንድ ቶፕ አንድ ፖይንት ያዝ። ለምሳሌ አንድ ፖይንት ከነዛ የተባት አንድ ፖይንት ያዝና በጣም የምታደንቅህ ከሆነች ወይም ልትጨምርላት ከፈለክ ወይም ደግሞ ያኒ ልታሰፋት ከፈለክ ሁለት ደቂቃ ውሰድና ተናገር። ከዛ ማይኩ ለሌሎቹ ተውና በዚህ ኢንሻአላህ አንድ 40 ደቂቃ ብንወስድ በጣም ደስ ይለኛል እያልኩ የዛሬ ድርሳችን እዚህ አስቆመዋለሁ። ሁለት ሰዓት ልክ ስለተናገርኩ አኛል መሰለኝ ለእናንተ እተዋለሁ ኢንሻአላህ። እና እባካችሁ ሩሙ የሩሙ ህብረሰረሰር እናንተ ናችሁ፣ የሩሙ ብሬን እናንተ ናችሁ፣ እኔ አይደለሁም። ተናገሩ ባካችሁ። እኔ አቃለሁ እናንተ የዱንያና የስፖርትና የፖለቲካ ጉባኤ ቢደረግ አሁን ወላሂ ሚሊዮን ሰው መጥቶ ነው የሚናገረው። ምን ነካችሁ? የአላህ ቃል ሲጠቀስ የቁርአን የተፍሲር የፈቅህ ነገር ሲነገር ለምንድን ነው መቶ ሰዎች እጃችሁ የማታወጡ? እኔ እኮ ፉቃሃ ሁኑ፣ ፈትዋ ስጡ፣ ጥያቄ መልሶ አይደለም የምላችሁ። እናንተ ስትሰሙ ቢያንስ ቢያንስ ከነዚህ 17 ነጥቦች አሁን አንዲት የወደድካት አለች አይደለም? ያቺ የወደድካት ነገር ስለ እሷ ተናገር ነው የምልህ። ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ጀዛኩሙላህ ኸይር ኡስታዛችን፣ አላህ ይውደዶት። በጣም ጠቃሚ የሆነ ትምህርት ነው ያስተማሩን። እኔ እንኳን ለመናገር የፈለግኩት ቅድም ወኩሉ ወሽረቡ የሚለውን ከጨረስኩኝ በኋላ ያውት እኔ እንደተናገርኩት ትናገራላችሁ ብለው ነበርና እሱን ልናገር ብዬ ነው ማለት ነው። ኡስታዝ ወአለይኩም ሰላም ወረህመቱላሂ ወበረካቱ ቦና እና እሱን ነው የምናገረው ማለት ነው ኡስታዝ። አንዳንድ ስጡኛ ኡስታዝ። እሺ ወኩሉ ወሽረቡ ማለት ሁለት ትርጉም አለው ማለት ነው። አንደኛው ወኩሉ ወሽረቡ ብሉ ጠጡ እንደማለት ነው። ነገር ግን ሁለተኛው ትርጉም ግን ከዚህ የተለየ የሚያደርገው ማለት ነው። ወኩሉ ወሽረቡ ሲባል ማስገደድ አለበት ማለት ነው። እዚህ ላይ ግዴታ ብሉ ጠጡ ይላል ማለት ነው። ያ ማለት ምን ማለት ነው? አንደኛ ነገር ለምሳሌ ከጾመን በኋላ ሰውነታችን ይዳከማል፣ ይርበናል፣ ምግብ መብላት ያስፈልገናል ማለት ነው። ካልበላን መንቀሳቀስ አንችልም ማለት ነው። እንደዚሁም ደግሞ በነጋታውም ደግሞ ለመጾም እንቸገራለን ማለት ነው። ስለዚህ ግዴታ መብላት አለብን ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ጾሙ ሲለን ግዴታ እኛን ለመጉዳት ብሎ አለመሆኑን እንዲሁም ደግሞ ምግብን እንድንጠላና እንዳልተፈቀደ አይነት ነገር አድርገን እንዳናየው እንዲሁም ደግሞ ሰውነታችንን ደግሞ እንዳንዞልም ያደርገናል ማለት ነው። ነገር ግን እኛ በእርግጥ በረመዳን ብቻም አይደለም በማንኛውም ሰዓት ሰውነታችንን መዞልም የለብንም። በራበን ሰዓት ሰውነታችን መብላት ባስፈለገው ሰዓት ጤንነታችንን እስከ መጠበቅ ጭምር ማለት ነው እስልምና ያዘናል ማለት ነው። የአላህ ሪዝቅ ነው። ስለዚህ ማንኛውም አይነት ጉዳት ቢያጋጥመን ማለት ነው ተጠያቂ እንሆናለን ማለት ነው፣ ነፍሳችንን በመዞለም ማለት ነው። ይሄ ደግሞ ምናልባት ከርዕሱ ካልወጣውኝ የረሃብ አድማ ማድረግን በራሱ ነፍስን መዞለም ነው። ያው ያኛውም ደግሞ እስከ ሞት የሚያደርስ ነውና አላህ ሱብሓነሁ ወተዓላ ነፍሳችንን በመግደልም ይጠይቀናል ማለት ነው። ወኩሉ ወሽረቡ የሚያስገድር ነው ያልኩት ለዚህ ነው። ወላ ቱስሪፉ ሲል ግን ብሉ ጠጡ ብሎናል። ነገር ግን ድንበር አትለፉም ተብለናል ማለት ነው። ድንበር አትለፉ ማለት ምን ማለት ነው? ብሉ ጠጡ ስንባል ቅድም እንደተጠቀሰው ማለት ነው የተለያየ ምግብ የሚበቃንን ያህል ነው ማድረግ ያለብን ማለት ነው። የሚበቃንን ያህል ነው መብላት ያለብን ማለት ነው። ግን ብዙ ሰዎች የተለያየ ከአስር አይነት በላይ ምግብ ይሰሩና የሚበቃቸውን ያህል ብቻ ሳይሆን የማይበሉትንም ጭምር ነው የሚሰሩት። የተወሰነ ከተበላ በኋላ ምግቡ ይደፋል ማለት ነው። ይሄ ደግሞ ኢስራፍ ማባከን ይባላል ማለት ነው። በሌላ መልኩ ደግሞ ረመዳን ስግብግብ ደግሞ እንዳንሆንም ደግሞ ስነ ስርዓት እንዲኖረንም ደግሞ ይመክረናል ማለት ነው። ወላ ቱስሪፉ ማለት ድንበር አትለፉ ማለት ነው። ኢንላሀ ላ ዩሂቡል ሙስሪፊን ማለት ደግሞ አላሁ ስብሓነሁ ወተዓላ ድንበር አላፊዎችን አይወድም ማለት ነው። እና ይሄንን ነው ኡስታዝ እርስዎ የተናገሩትን በቻልኩት ያክል ለመድገም ፈልጌ ነው። ጀዛኩሙላሁ ኸይር። ለወንድሜ ሸጎግል ማይክ ፍሪ። ሰላም አለይኩም ወረህመቱላሂ ወበረካቱ። ጀዛከላ ኡስታዝ፣ በመጀመሪያ ደረጃ ወላሂ በጣም ቆንጆ እንትን ነው። የቱን ብዬ የቱን መምረጥ አልችልም። አንድ ሶስቱ በጣም የተስማሙኝ ለእኔና በጣም የወደድኳቸው አድርጌ ማላቅም እርሶ ከመከሩኝ። አሁን አንደኛው የኪሎ ተመዘኑ ያሉት ወላሂ በጣም አስፈላጊ ነው። በረመዳን ውስጥ ልጆቻችን እንትን የምናደርገው ስለሆነ ሁለተኛውና በጣም በትልቅ ወደቁ ርቧችሁ ሾፒንግ አትሄዱ ነው። ያ ወላሂ በጣም በጣም ያስደስተኝ ሁል ጊዜ የምላከውም በዛ ሰዓት ላይ ነው። ወይም ከስራ ርቦኝ ከስራ ስመጣ በዚህን ገስና ምናም ሲባል ነው እና ይዤ የምገባው እንግዲህ ከንትኑ በላይ ነው ማለት ነው። እና በጣም በጣም ወላሂ ትልቅ እንትን ያደረገልኝ ጀዛኩላህ ከን አስቤበትም አላቅም ራስ ነገሩ። የሰደቃው ግን አንዳንድ ብር አስቀምጡና ከዛ በኋላ እንግዲህ ያው እንደሚያውቁት ያለንበት ሀገር አሜሪካ ሀገር ምንም ቢሆን ብዙ ጊዜ ወደ ውጭ ነው የምንልቀው። እንትን የምናደርገው መስጊድ ነው የምንሰጠው። መስጊድ ብንሰጥ ነው ጥሩ የሚሆነው ወይስ እንደገና ያው 30ውን ቀን ጠብቀን ዋን ነገር ብናደርግበት? እዛች ላይ ትንሽ አልገባኝም፣ ግን አይዲያው በጣም ጥሩ ነው ሁለቱም። ሌላው በትልቁ ደስ ያለኝና ወላሂ ብዙ ጊዜ በረመዳን ላይ ብዙ ጊዜ የሚያስቸግረው ያው መጨረሻ ላይ 17ኛው ፖይንት ላይ የተናገሩት የሚስት ሀዲያና ልጆች የሚለው ነው። እና ብዙ ጊዜ ያው እንደሚታወቀው እንትኖች ስላሉ አልሐምዱሊላ ይሄም በጣም ጥሩ ብልሃት ነው የነበረው። በአጠቃላይ ከትምህርቱ ሌላ ከረመዳን እንዴት እንደምንቀበለው እና ረመዳን እንዴት እንደምናስተናግደው ብቻ ሳይሆን ራሳችንን እንዴት እንደምንጠቀም እና ሌሎቹንም እንዴት ማለት ነው። ይሄ ሁሉ እንትን ያለው ኢንሻአላህ በጣም ወላሂ የዛሬው ትምህርት ሆፕፉሊ የቀዱ ሰዎች ይኖራሉ። እሱን አግኝተን ደግሞ ለሌሎቹ እናስተላልፋለን። በዛ እንትን ነው የሚሉ እና የኪሎ ራሱ በጣም እሱ ትንሽ ደስ የሚል ነው። ጀዛኩላህ ከረን ኡስታዝ፣ ወላሂ በጣም ለአላህ ብዬ ወዳቸዋለሁ። እዚህ ያላችሁ ሁላችሁ ሰላም አለይኩም ወረህመቱላሂ ወበረካቱ። نعم بارك الله فيك شيخ جوجل، وبارك الله فيك علي علي حبشة مانو بفيت تتناقروا رزمكو قالوا. على كل حال والله إني إهن مفلقو من دنو بمجمري أهون من ترده يسته تمرت بقبر والي تردو اللي أهون وندماتشن يتناقروا سلانتنو ያው በፊት የተነገረው ቶፒክ አሁንም ሸክ ጎግል የተነገረው በሙሉ እውነቴ ነው። አሁን خلاص እርግጠኛ ሆን ከሆነ እፎይታ ያድረኛል። የሰጠሁት ትምህርት ገብቷቸዋል፣ እየተከታተሉ ናቸው። ስለዚህ የጣርኩት ነገር በግብር እና በጥቅም ውሏል ብዬ በቃ ተኝቼ ነው ማድረው። አሁን ለዚህ ነው ሁል ጊዜ እጅ አውጥታችሁ አስተያየት ስጡ፣ አስተምሩ እኮ አላልኩም እኔ። እና ወንድሜ ሸጎገል ያልከው ነገር የአንዳንድ ብር እኔ እኮ በዝቅተኛ ነው እንትን ያልኩት። አንዳንድ ዶላር በየቀኑ በሀገራችሁ አይገኝም እንጂ ወጣ ብለህ ለምሳሌ አዲስ አበባ ኮንክ ወጣ ብለህ አንድ ብር ለአንድ ምስኪን ለነገም ወጣ ብለህ አንድ ምስኪን ሊሰጥ ይቻላል። በአሜሪካ በሳዑዲ አረቢያ ግን አትችልም ይህ ነገር። እና ሰብስበውና 30 ሮሞዳን ሲባል 30 ዶላር ከሆነ ካንተ ከኪስ 70 ዶላር ጨምርለትና 100 ዶላር ወደ አገር ልከህ ሰደቃ ስጡልኝ በል። አላ ኩል ሐል ምንድነው እኔ ያልኩት ምንድነው ረመዳን ተብሎ በሰደቃ እጅህ እንድታስገባ ፈልጋለሁ። ያን ነብይ ሰለላሁ ዐለይሂ ወሰለም ካነ ፊ ረመዳን የተሰደቁ ወሰደቀቱ ካነ አስራ ምን ሪህ አልሙርሰላ ይላሉ። ያክ እንደ ንፋስ አይነት ነበር ሰደቃቸው። ስለዚህ ዩካነ አጅወድ ምን አጅወድ الناስ ፊ ረመዳን። እኔ አሁን በዝቅተኛው ያሰብኩት ምንድነው 100 ብር አልልም 50 ብር አይደለም 1 ብር ግን ለማለት ይችላልው። እዛ ጊዜ ምስኪን ካገኘህ በውጭ ስጠው፣ ካላገኘህ ደግሞ ሰብስባቸውና ያው በረመዳን የወጣ ገንዘብ ነው ወኪል ሆነህ ትይዛቸዋለህ። ልብ በል እዚህ ላይ በረመዳን 30 ብር 30 ዶላር ከሰበሰብከው አሁን ያንተ አይደሉም እነዚህ 30 ዶላር አሁን የአላህ ናቸውና አንተ ወኪል ሆነህ ምስኪን ባገኘው ጊዜ ትሰጣቸዋለህ። እንደ ወጡ ነው የሚታሰቡ። ይህ ማለቴ ነው። እና አንድ ብር ማለቴ እኮ አንድ ብር ዋጅብ ነው ማለቴ ሳይሆን በቀላሉ ነው እንትን ወላሂ ቸር ከሆነ ሰው 5 ዶላር ሊያደርገው ይችላል፣ 10ም ሊያደርገው ይችላል በየቀኑ። ናም ኦኬ። አሁን እናንተ ሂዱና ተናገሩ። ስህተት ከሌለ እኔ ዝምቤ ነው የምሰማው፣ ማይክ አላነሳም። አመቱላህ ትናገራለች፣ ከጨረሸት አቡካ ይናገራል። በቃ በኋላ ከሰው እንትን ይሄዳል። ማይክ ፍሪ السلام عليكم ورحمة الله وبركاته. كهلهم والله لبين ينكوني سدقفتنا يهم يبعدوا تاتشن اندريك من يهل لنيا من يهل من دنو فكرون دال امي اصابقنا ولسو ليج قفتو تلكتنا اكسبنسيب مهونو عدنا جس بتوضو فتي بالا لكانو اصيبون ينين مستين بلو ما اصيبو راسو لاني والله ساسفا يا رجلنا لمن لسه عند تنش تنش حديث كتاب ما تعرفات هون لمن لسه عند منديلا هون حجاب تنشوا ناي هي ما سبونو نا وانت مو تشاتن اسو بس انيا امريكان وسط يالنو انغدي مادرس داي تبلو جيفت عمتالن من تبلو جيفت مي متا نغير يلم ሁለት ሁለት ብቻ ነው من طيقو عيد عرفه خلاص ና ይሄ የሁለቱን አመት ባላችን ነው የምንጠይቀውና ቀለል ቀለል ያለውን ነገር ማድረጉ በባልና ሚስት መካከል በጣም ፍቅር ስለሚጨምር አስቡበት። እንግዲህ ወሩን ሙሉ ኮኛ ባዴ ዛሬ ይሄ ያማረው ዛሬ ይሄ ያምረዋል ኡን ማታ ይሄንን ብንበላ ቢባል እኮ ወሩን ሙሉ እኛ ግማሽ ቀኑን ማድቤት ነው የምናሳልፈው። እና ስለዚህ እናንተ ማስቡበት። እና ሌላ ደግሞ ምንድን ነው የአበላላችን ጉዳይ ነው። እና ስብሓንላህ እኔ ላብ ውስጥ መጀመሪያ ደምር መራ ስንጠይቅ የምናደርገው ነገር ምንድን ነው? አንድን ሰው ከአስራ ሁለት ሰዓት እስከ አራት ሰዓት እንዲጾም ነው የምናደርገው። ምክንያቱም የተስተካከለ ትክክለኛው ቴስት የሚመጣው አንድ ሰው ከአስራ ሁለት እስከ አስራ አራት ሰዓት ከጾመ በኋላ ነው እንጂ እየበላ ሲመጣ ቴስቱ ትክክል አይሆንም። እና ኢማጅን የእኛ ጾም መጾም ሰውነታችን ላይ ምን ያህል ለውጥ እንደሚያመጣ። ይህንን ስናገር ደግሞ ቀኑን ሙሉ ርቦን ውለን ማታ ምን ብለው ምግብ ካላስተካከልን ሰውነታችን ምንድን ነው የሚያደርገው? ቀኑን ሙሉ ስለተራበ አንስተን ስንበላው ምንድን ነው የሚያደርገው? ሰውነታችን ያውቃል። ነገም ታስርበኛለች ብሎ የሚያደርገው ፋት አድርጎ ዲፖዚት አድርጎ ነው የሚይዘው። ስታስርበኝ እጠቀምበታለሁ ብሎ ይይዘዋል። እንግዲህ ዳይጀስት ያልሆነው ነገር ሁሉ ፋት ሆኖ ይቀመጣል። ለዚህ ነው ብዙ ጊዜ አፍተር ረመዳን ሁላችንም ወይታችን በኃይል የሚጨምረው። እና ኢማጅን አስቡበት እስቲ ተርቦ የዋለ ሰው ኦል ፍራይድ ሆል መንዝ የምንበላ ፍራይድ ፉድ ነው። كذا on the top of that كيوت عليا كنجرة قال إني بلاو السوم بنتن إني جا أمشتن سلام النام سلام النافتر نو يزنو سونن دالن تمنكن this is fat نا يهين النجار ماس ماس ماس تمر على بن سونا تاچن كلا على نجارنا لسونا تاچن دمو جبتو فيتامين يتقدان بتن أنا كانوا ملو يميت أكمل النجار بن بلالت يهيت أرونو نا this is my opinion يا هبشا مجب أكل لو كن كسونا تاچن جار كلو مدنو كإنا جار سنايو فمو عند لا ما يهيت نجارنا سبحان الله لا يهمنا لما لسنا لنا استاك قدم يتنا قروت يمد هاني تاوسا سدو دمو يهي قنجونو مكناتهم اوريدي يهو درك اتمنا من يدبت اوريدي دايجي سيستمو بتقوم سلم ميكايا حرت بر قار ميبان نقرادلا اسيد رفلكت ميبان نقرادلا يهي خلو سلالة سونا تاتنن قرد تارجن كجمبرنو تقومون يهي كزي كزيم ليادونا نيشلال all day long ma ka fatarnu bohala khams mi balum neger meqamno mi qero na yihi tu idea no ani bebekule be skem mas malet no bizu knowledge un bay noren skem ma qodres turu no bizu giziachun tashamahubachu meselay yibqanyna jazakum allah khairan ma kit jazak allah khairan ukhta assalamu alaykum wa rahmatullahi wa barakatuh جزاكم الله استاذنا الله يودلوت والله بتام لباچ منك قالو انتن يالوت اني انكو اتلانتنا بجبتو بسلرو مجبتو اندوتو نو سمهون اغاطامي اتلانتنا ارسو جبتو سيوطو ابزانيوچاچن زغيتن يگبانو توپيك لتوسنه دقيقا قيي تقطلو نبره انيام هول لمسمان نو يهن گداي والله بتام بتام روماچن لاي سو سناطا استاذوچ سناطا በጣም እንረበሻለን እና ስለደርሱ የተናገሩ ስለሩሙ የተናገሩት በትክክለኛ ሄለኛ ጠቃሚ ነው እኛ መበርታት ነው ያለብን አድማ እዚ ሩሙ ላይ የሚገቡት ደሞ ኢንሻአላህ ከቻሉ በሰዓቱ እየገቡ درسን በከታተሉ استاذ የኡስታዞች እጥረትም አለን በያስባሉ እና አንዳንዴ ብዙ درسም ከታተሉ ወንድሞች አሉ በዛን ሰዓት ኡስታዞች አንዳንዴ ላይመቻቸው ይችላል ያደርሱ አጋጣሚ አይቀጥልም እና እንደዛ አይነት ችግሮች አሉ። ይሄ ነው እኔ ሐሳብ ልሰጥም ይችላል። ትላንት ግን እርሶ ገብተው ሲወጡ ለስኛ ዘግይተን ደርሰን እንደነ ወንድሜ አምሩን ቢላህ እንደዚህ አብረን ነበር የገባ ነው ትንሽ ተወያይተንበታል እና ደርሱ በጣም ነው የሚያጠረን በዝርሞቻችን ውስጥ ላይ ማለት ነው። ان شاء الله ይሄን በስተካከለም ደሞ ይሄን ዳስታይት ነው የምንገልጸው የምናገረው ማለት ነው። ሁለተኛ ደሞ አንድ ጥያቄ አለኝ። ባለፈው ሳምንት ስንማር ከእደል አድሃ በኋላ ቀን የምግብ መብላት የመጠጣት ነው ብለው ነበር እና አንዳንዴ ግን ከረመዳን ፍጥር በኋላ ዛሬ አረፋ ዒድ ውለው በበንጋታው ሸዋል ቀጣ ምጾመዋል ይሄስ እንዴት ነው እና እዚ ላይ ትንሽ ስለተምታታብኝ ነው ጀዛኩም الله خيرا السلام عليكم ورحمة الله وبركاته مايك فري እሺ ወንድሜ ትንሽ አማታው ጥሩ ነው ተናገርከው በመጨረሻ ግን የተምታታ ነገር አለ ኢድ አንደኛው አረፋ ውለው ስትል الفطر ማለት ነው ويسعيد عرفة مالتنو انقدي سوستقان ايام اكل و ايام الشرب و ايام الذكر يتبالوت يعرف عيدنا تشو عندن يو عيد انقدي حرام نو مصامو سوستقانم كركل نو مصامو تشو ايام التشريق مبالو اسرا عندن يو اسرا ولتن يو اسرا سوستن يو عيد الاضحى نو عيد فطرة دلم بعيد الاضحى سوستقان ايام اكل وشرب وذكر الله سلوهنو انزي اراتت كان تبلا الله تتطالت سقال ذكر تابزاله يدستا قنوش ناتشو انزي اراتت سوت بعيد عرفه عيد الفطر من دزي نو لكن عيد الفطر بهولتنيا عيد لمصوم يتشالال بهولتنيا عيد لمصوم يتشالال مكناتهم منم تن يلوم شوال لمجمر يتشالال كن يمرطو انغدي يعني هولت 3 عيد ከሚስትና ከሴቶች ከልጆቹና ከዘመዶች ሲለተ ረሒም ያደረክ የበላ የጠጣ እና ዘመድ አዝማድ እየደረስክ እንግዲህ ዒድ ስታረግ ትሄድና ከዛ በኋላ መጠጥ ሲያቀርቡ ወይም ሻይ ሲያቀርቡ ወይ ዒድ ምናምን ብለው ጹም ያለሁ ማለቱ ትንሽ ይከብዳል። ስለዚህ ላንተ እንደሚመችህ ዒደል ፍጥር ሲባል የሮመዳን ዒድ ማለት ነው። ያኒ ሁለት ዒድ ለመጾም ይቻላል፣ ግን ባይጾም ጥሩ ነው። ምክንያቱም ዒድ ማድረግ ነው ጥሩ። የአረፋ ግን አራት ቆኑ የመብላት የመጠጣት ቀን ነው። ሁለቱም እንዳይጋጭ ብዬ ነው። ናም እሺ፣ ማይክ ፍሪ። ስለ በቶፒኩ ኢንሻአላህ እንነጋገር። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ማይክ ይሰማል። طيب جزاكم الله خير። እኔ እንኳን ያው ያችን አጭር ጥያቄን መልሱን መልሼ ማውረድ ነው ብዙ ጊዜ የሚቀናኝ። እንዲህ እንትን ማለት ትንሽ ይከብደኛል። ኢንሻአላህ እሞክረዋለሁ ቢዝኒላህ ተዓላ። በመጀመሪያ ደረጃ አንድ ስለ ሌለተል ቀድር በሀገራችን ከጀህልና የተነሳ የሚባሉ አንዳንድ ነገሮች ቅድም ኡስታዝ ገልጸውልናል። ከዛ ውስጥ እኔ ማስታውሰው በልጅነቴ የሚያታልሉን ነገር ነበረ። ያ ምንድን ነው? ሌለተል ቀድርን ካያችሁ ይላሉ እንደዚህ እንትን የሚል ነው፣ እንደ ሰይፍ ነው፣ እንደዚህ ነው። እና ያንን ስታዩ ተነዘሉ መላእከቱ ወሩሑ ፊሃ የሚለውን ሩህ ትቀራላችሁ፣ ግን ወሩሑን አቱ ምክንያቱም ሩሃችሁ ትወጣለች ያንን ካላችሁ ብሎ ይቀልዱብን ነበር። እና አሁን እንትን ነፍሴን ሳቅ፣ ሩህ ያው ጅብሪል ነው፣ ግን ሩህ የሚለውን በምን ተተርጉሞ ነው? ሩህ የራሳችን ሩህ እንደዛ ሩህ ትወጣለችና እንደዛ እንዳትሉ ይባል ነበረ። እና አሁን እርሶ ሲሉ ያ ትዝ አለኝ ማለት ነው። ሌላ ዋናው ቁም ነገር እንግዲህ ካሉት በሙሉ ማሻአላህ ብንነጋገርበት በጣም ጥሩ ነጥብ ነው። አላህ እድሜዎትን ያርዝምልን ኢንሻአላህ፣ የምንጠቀም ያርገን። ሁላችንም እየተጠቀምን ነው ኢንሻአላህ። የአስራ አንድ አመት ልጅ አላስገድዳትም ያለችው እናት ነው። ከዚህ ጋር የሚሄድ በዚህ ሀገር የሚሆን ነገር አለ ኢንሻአላህ፣ ለትምህርትም እንዲሆነን ነው። እንግዲህ ሰሃባዎች ምን ያረጉ ነበር በዛን ጊዜ? ልጆቻቸውን ህጻናት ልጆቻቸውን ልክ ህጻናቶቻቸውን እንደሚያስተምሩት ማለት ነው፣ ሰላትን እንደሚያስተምሩት ከልጅነታቸው ጀምሮ ጾምንም እንትን ፕራክቲስ ያስደርጓቸው እንደነበረ፣ እንዲያውም ሰዓቱ ሲደርስ እንዳያፈጥሩ ብለው በጫወታ አሻንጉሊት በመስጠት አንዳንድ ነገር በመስጠት በጫወታ እንደ ፕራክቲስ እንደሚያደርጓቸው ነው። ግን እዚህ ሀገር እኔ ባየሁት ሁኔታ በጣም በጣም የሚገርም ነው። ጾም ከአርካነል እስላም ውስጥ መሆኑ በጣም የተረሳበት ጊዜ አለ። ይሄው ምንድን ነው እንዳላረዝሙ እንሻላ፣ ትምህርት ቤት ኤክሰርሳይስ አለ፣ ፉትቦል ወይንም ደግሞ ይሄ ሳከር አለ። ይህንን በትምህርት ደረጃ ነው ይወሰዳል፣ ውጤት አለው። አሁን አብዛኛዎች ወላጆች ልጆቻቸው አቅመ አዳም ደርሰዋል፣ ጾም ዋጅብ ነው በእነሱ ላይ። ግን ይሄንን ሳብጀክት ትምህርት ስለሆነ ውጤት እንዲያገኙ ብለው ጾሙን እንዳይጾሙ የሚያደርጉ ወላጆች አሉ። እኔ ራሴ የተናገርኩት ሰው አለ። እና የቱ ይበልጣል? የአላህ ሱብሓነሁ ወተዓላ ያዘዘን አርካኑል እስላም ይሄ በክራኑል እስላም ዋና እንግዲህ ምሰሶ ውስጥ አንዱ ጾም ነው። እና ይሄ ይበልጣል ወይስ ትምህርት ይበልጣል? ስለዚህ ይሄንን አሁን ልጁ ቢታመምና ያንን ማድረግ ካልቻለ መቀየር ይችላል፣ ሳብጀክቱን መቀየር ይችላል። ለምን ሳብጀክቱን አይቀይርም ብዬ አልሐምዱሊላህ አንዷ ሰምታኛለች። እና እንደዚህ አይነቶች አሉ። እዚህ ሀገር በብዛት መስጂድ የሚነገረው ምንድን ነው? ልጆቻቸውን ምንም ነገር ፕራክቲስ አያስደርጉም ረሱል ባሉት መንገድ ከሰባት አመት ጀምሮ። ግን ልክ እድሜያቸው 15 ወይ 13 መጥፎ ልጆች ሲሆኑባቸው ምን ያደርጋሉ? ወደ መስጊድ ይዘዋቸው ይሮጣሉ። በዛን ሰዓት ምንም የሚቀየር ነገር የለም። እና ኢማሞች በብዛት ፕሊስ ልጆቻቸውን ከልጅነታቸው አምጧቸው አው አመቱ እንዳልሽው ቶሌት እንዳይሆን ከልጅነታቸው ሁሉን ነገር አስተምሯቸው። ከዛ በኋላ ከልጅነታቸው ያወቁት ነገር ልባቸው ውስጥ ይኖራል። ኢቭን ቢክሳሳቱ እንኳን አንድ ቀን ይመለሱበታል። ግን ያላዩትን ነገር በኋላ አድርግ ብሎ ልጅ ላንት ማለት አይቻልም። ወላሁ አለም። አፉ በሉኝ አረዘምኩኝ ከሌሎች። ይሄን ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛኩም الله خير። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። انا كنت عايز احكي عن التصدق اللي كانت في الفوائد التصدق حتى ولو كان بدولار امارني لكن سوري فسبحان الله نعم نحوش كل يوم نحط مبلغ دولار في مكان وفي اخر رمضان نبدا الى البلد حتى نتصدق به للفقراء هذا شيء ما شاء الله الحمد لله شيء كويس وكما قلت يعني الواحد يعمل شيء صغير في كل يوم ولا شيء كبير يوم واحد وسنة كلها ما بنعملها فحضرتك وانت بتشرح التصدق بالدولار جالي فكرة ما شاء الله يعني في ناس بيصلوا صلاة المغرب ان نبعث مع الاولاد مع او الزوج في صلاة المغرب قبل الافطار خاصة الان وقت حر الوقت طويل كتير ووقت حر بعصير ولا صحن تمر صحن ما هو لازم يكون يعني ما شاء الله صحون وطبقات وهذا لا صحن صغير فيها تمر ولا فيها فواكه عنب تمر واتر ميلون يعني حاجات فواكه فراولة حاجات صغيرة بس صحن صغير بس كل يوم في 30 يوم كل يوم نبعد طبق صحن فيها فواكه ما في فواكه تمر ما في تمر ان شاء الله السمبوسة شوية غالي عندنا فنعمل حاجة طبيخ حاجة بيأكلوها سوابع شيء بيأكلوها ما في عصير ما في ماء نبعث للمسجد قبل الإفطار حتى يعني نحصل الأجر ف يعني نفكر في نضرب عصفورين بحجر حتى الأولاد يتعلموا قبل صلاة المغرب نجلس مع الأولاد يلا أنت اعمل التمر وأنت قطع الفواكه أنت اعمل أنت احمل هذا سبحان الله هذا تشجيع للأطفال وفي نفس الوقت يعلمهم التصدق وفي نعم في نفس الأوقات في نفس الوقت يلاقي أجر كثير على قد ما هي يعني كل يوم بنبعث تمرة ولا صحن تمر ولا صحن شيء بس الأولاد بيتعود إنه لازم يتصدقوا أكثر سبحان الله لما أبعث أولادي كنت بصحن كل واحد أقول لك لا أنا كل واحد أنا عايز صحن لوحدي وهذا الصحن لوحدي فمن رمضان إلى رمضان يحبون يتصدقون أكثر التصدق ليس بس يمسكوا يعني لينا فقط نقول نحن لازم نتصدق لا نعلم أولادنا كمان كيف يتصدقون ومتى يتصدقون ولما يتصدقون حتى إن شاء الله بعد ما نموت إن شاء الله يقولوا حتى الله يرحمهم علمونا كيف نتصدق في أحيان رمضان وإن شاء الله يواصلوا بعد رمضان هذه الفائدة الأولى الفائدة الثانية قلت قراءة القرآن كثرة قراءة والاستغفار نعم قراءة القرآن حلو ما شاء الله يعني النهار الآن طويل عندنا في كندا السحور الساعة 2:30 والإفطار الساعة 10:15 في الليل يعني طول وعر عندنا ما شاء الله حتى نعمل ساعة للصلاة ساعة للصيام ساعة لقراءة القرآن وساعة نجلس مع أولادنا هذا وقت يعني الواحد ينتهز هذه الفرصة خاصة الآن عندنا شهر 7 وشهر 8 ما في مدارس نجلس مع الأولاد نتحاكى عن رمضان، مبطلات رمضان والأشياء التي تتعلق برمضان، وما هي ما هي المحرمات وما هي الحلال، وهذه الأشياء نعلم أولادنا. هذه فرصة لن تنتهز سبحان الله. فالواحد يعني مش العلم ما شاء الله، الله يرضى عليك إن شاء الله ويفزع يعني يفتح عليك كمان وكمان. ناخذ الدرس مش عشان أذن تدخل وأذن الثانية تخرج، لا، ولا أنا أعمل بيه، لا، أنا لازم أعلم أولادي كمان. وهذه فرصة الواحد يجلس مع أولاده بعد انتهاء الدرس، يجلس مع أولاده يحكي معاهم، حتى والأسئلتهم ما شاء الله عليه كثير، حتى عندي سؤالات كثيرة مع أولادي. وبعدين نسأل، يسألوا أهل الذكر، نسألك أنت يوم الثاني. فإن شاء الله مش عايزة أطول أكثر من هذا، يعني التصدق ما هي بالنسبة بمليون بل بتمرة، نبدأ بشيء بسيط. والتفقه ليس لينا فقط، لا، حتى نعلم أولادنا إن شاء الله. جزاكم الله خير. السلام عليكم ورحمة الله وبركاته. أستاذ سبحان الله، أنا كزاري مالك أو نجر زاري تمركوت نجر بنور برمضان سبحان الله زم مالت ما تشلك هنا تنته أسلفه ميلو النبر أنا بدامي قرمي نبر سواج برمضان كانوا ملو تنيتو لن زين نسو لك مخرب ماتا عمشتو مالت كانوا بماتاك أي روت كانوا ملو تنيتو ولو صلاة ساين نسو من سايلو لك مخرب سيدر سين نسالو الناس سبحان الله يعني منم سالك رمضان انديت نو تادات امو كال تسمى رهابو كال تسمى انديت نو رمضان يالكو بيتشا لراسي هين تياك اي بوست يا سلاسلو نبرا الناس سبحان الله بليلا ليلا اقرو تشم ساي قماش كان سرامي سروت يكارون كان بنك الفنو ما تاك وش بلونا متادرو እና ዛሬ ለካ ምስጢሩ ዝም ማለት ማትችል ከሆነ ራስህን ከኃጢአት ለመጠበቅ ከፈለግ ተኝተህ አሳልፈው የሚለው ነገር ሱብሃንአላህ ዛሬ ነው ገና ያወቅኩትና በጣም ይገርመኝ ነበረ። ሱብሃንአላህ ኡስታዝ ወላሂ ጀዛክላህ ኸይር፣ አላህ ይጨምርልህ፣ አላህ ጀነትን ይስጥህና እኛም ባስተማርከን የምንጠቀምበት ስራ ላይ የምንውለው ያድርገን። جزاك الله خير. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إهتي أهون يارشو نقر كونجو نبر بس إن من دنو ليون نتعلو إني ياركوت من دنو سو ما مات يمتو اللبت كانكو هوني ويهوني يارهوني من ناقر كومار بمجعوات تلفزيون بمكتاتل زنب اللي بقايا ما هو نقر يعني يا رمضان اجري ميلاش نقر نام يا بلاش نقر يهن لما سكوم يما تشيل كهوني زنب بلهوال زنب يما تشيل كهوني تنيا يميلون يعني في السفنانا انشي تكسكوا اتشو بتقامي اللي يالو ان الزيهن ما اهوني ارشي اتشو كزي قاعي قنانيم ان الزاب تقامت في وشنا اتشو انهم بمولو تنيتو يعني صلاه يمسلفو يا رمضانن وبت ياطفو كن كزي جا يهدو من نزي انسو اندالو وانجلونيشاچو لمثاله سحور بلتو يتنيانا ويم فجر سجدو يتنيانا ظهرو يمسلفال ويم ظهرو تنيتو عصر يمسلفال عصر اسلفو اندغنا يهن ينسو انقلف معصيا نو طع عدلم معسيانو اني الكل جن طعاي هونو انقلفنو مندنو بونجل يمتول كوني ويم صلاتو اندالو بيوقتو يسجدك تصبيحوم تهليلوم قرانوم يادرك جن زم مالت يمسلچه كوني كمستغا قچ بله كغوربيت قچ بله سو ما ماتنا يسو سغا مبلات كبزا انقلف يشلال نا بتقام انقلف الزيه لا اند عباده يقطر لها المكناتهم كونجل يسلم ياغته مالتي نو يتتكسو سوش جن انديو ممكر ياسفلغاچوال متنيات يلباچوم صلات يمياسلفو كوني يهن لمالت يفلكوت بتقام مسغنالو هتينا حلاچوم يتناغراچوت عند اناونسمنت نبر يبركه እሱን እንግዲህ ትንሽ ሰዎቹ ካሉ ጊዜያቸው እንዳናጠፋ በዚህ ቢደመደም ይሻላል። እስቲ ወንድሞች ደግሞ ምን እንደሚሉ እንከታተላቸው ያልኩ የዚህ የደርሳችን በዚህ ዘመን ትን ይላል። ምክንያቱም 2:30 بالضبط ተናግረናል ይበቃል እና ፕሮግራሙ ቢካሄድ ይሻላል ብዬ ማይኩ አስረክባቸዋለሁ። والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمة الله وبركاته ما شاء الله جزاك الله خير عندما يبدو كاريا استاذاتشن ما شاء الله الله يدرو استاذاتشن أبابا أبابا أن لك انجيلو استاذاتشن أبابا لك لك نادرك أبابا لك لك نادرك جزاكم الله خير أهون انجدي أو أنا مراسي علىكم በደንብ ግን ያው በከረንት ሲቹዌሽን በሀገራችን ውስጥ በአሁኑ ሰዓት ሙስሊሙ ህብረተሰብ እየደረሰበት ባለው ጭቆና ላይ በሚመለከት ነው። ያው የሆነ ቶፒክ ይኖራል ውይይት ይኖራል። ማሻአላህ ወንድሜ ያስፍር ጀዛከላህ ኸይር ማይክ وسلم على رسول الله صلى الله عليه وسلم جزاك الله استاذ شيخ ابراهيم بارك الله فيكم الله سبحانه وتعالى انديش لانتم عمرونم يا دركوا لله ودودم الله اجرهم كفيار قول الله انيانم دغمو ان شاء الله بسمعناو يمن نتقام بتالله هرغن دعاء ادركولن خير ان شاء الله ወንድሞች እህቶቼ ያው በየ 15 ቀኑ እንደምናካሄደው ፕሮግራም ዛሬም እስከኑ በኢትዮጵያ ሙስሊሞች የመብት እንደዚሁም የነጻነት የፍትህ ጥያቄ ላይ ውይይቶች እናደርጋለን። ፕሮግራማችን ኖርማሊ ትናንት ነበር መካሄድ የነበረበት፣ ነገር ግን አንዳንድ ችግሮች ስለነበሩብን ያንን ማድረግ አልቻልንም። ወንድሜ ፍኖተ ያው ትናንት የተናገረ ይመስለኛል ኢንሻአላህ ለዛው ፍትሉናላችሁ። ነገር ግን ዛሬ ሰፋ ባለ መልኩ ፕሮግራሙን እንጀምራለን ኢንሻአላህ። እንግዲህ ወንድሞች እህቶቼ እንደምታውቁት የኢትዮጵያ ሙስሊሞች ለባለፉት 20 አመታት በኢትዮጵያ ውስጥ በተለይ በህገ መንግስቱ የተቀመጠውን የዜጎች የእምነት ነጻነት በመጠቀም ራሳቸውን በዛች አገር ላይ ለዘመናት በሁለተኛ ሶስተኛ ደረጃ ተመድበው ከነበረበት በመነሳት እምነታቸውን ለመተግበር ለማወቅ ጥረቶች እያደረጉ ያለበትን ሂደት እናስታውሳለን። በዛው ልክ ደግሞ የነበረባቸው የነበረውን ሙስሊሞችን የበታች አድርጎ የማያዝ እንዴት ከጊዜ ወደ ጊዜ እየተጠናከረ የመጣበትን ሁኔታም ያየንበት ሁኔታና በተለይ ልክ የዛሬ አመት መንግስት ለራሱ ላጸደቀው ህገ መንግስት ተገዥነቱን በመጣስ ራሱ በየተገኘው አጋጣሚ ሁሉ በዛች አገር ላይ የሃይማኖት ነጻነት እንዳለ የመንግስትና የሃይማኖት መለያየት እንዳለ የገለጸ ባለበት ሁኔታ፣ ነገር ግን የኢትዮጵያ ሙስሊሞች ጋር ሲመጣ በግድ አህባሽ የተባለ አመለካከት በእነሱ ላይ ለመጫን ዘመቻውን ያወጀበት የመጀመሪያ አመት ላይ እንገኛለን። ይሄ የመንግስት የወሰደው እርምጃ በታሪካችን ምናልባትም በአገሪቱ ታሪክ ውስጥ ወሳኝ ቦታ የሚይዝ ነው። ያም ስለሆነ ኢንሻአላህ በዛሬና በሚቀጥሉት ፕሮግራሞችም ይሄ አመት ምን ይመስል ነበር የሚሉትን ጉዳዮች ያነሳን መንግስት ይሄንን በኢትዮጵያ ሙስሊሞች ላይ ያወጀውን ኢፍትሃዊ የሆነ የጭቆና ፕሮጀክት ምን ትርጉም ሊኖረው ይችላል፣ የኢትዮጵያ ሙስሊሞችስ ከዛ ጊዜ ጀምሮ ያደረጓቸውና የወሰዷቸው ምን እርምጃዎች አሉ የሚለውን እንደዚሁም ደግሞ ወደፊት ያሉን አማራጮች ምንድናቸው የሚለው ዙሪያ ኢንሻአላህ እንደመነሻ በእኛ በኩል እየቀረበ ነገር ግን ሐሳቡን ከሁላችንም በሚመጡ ሀሳቦች እያዳበር ነው እንሄዳለን። እስቲ እንሻአላህ ለመጀመሪያ ፕሮግራሙን ለመክፈት ያክል በረካ ሬዲ ከሆንሽ ማይኩን ትይዥልኝ እና አንቺ ጋር ያለውን አውዲዮ ትከፍችልናለሽ። ባረከላሁ ፊኩም። እና ወንድሞች እህቶቼ፣ ይሄ እጅግ በጣም ወሳኝ የሆነ ውይይት ነው የሚሆነው። ስለዚህ በሊስታችን ውስጥ ያሉ ወንድሞችና እህቶችን እንጋብዛቸው። እንደዚሁም እኛም ምናልባት ያለንበት ሁኔታ ሙሉ ለሙሉ ልንከታተል የማንችልበት ሁኔታ ካለ እስኪ ሀሳባችንንም ራሳችንም ሰብሰብ አድርገን በፕሮግራሙ ላይ ተሳታፊዎች እንድንሆን በዚሁ አጋጣሚ ጥሬን አቀርባለሁኝ። ማይኩን አሁን ለእህቴ እለቃለሁ። አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ ከአውዲዮ በኋላ ያሉን እንግዶች እነማን ናቸው፣ ፕሮግራሞቹ ቅደም ተከተሉስ ምን ይመስላል የሚለውን ደግሜ ማይክ ይዤ እገልጻለሁ። ኢንሻአላህ ማይክ ፍሪያ። የለኝም ከየትንሹ እውቅና ውጭ የሚፈጠሩ ድርጊቶች ይቆሙ ብላችሁ ያቀረባችሁታል። ሲያመቱም ሊያነሱት እንደተጠበቀ ሆኖ በእኛ በኩል ከፈቃድ ውጭ የሚደረግ ትምህርት ባለ ስልጠት ከፈቃድ ውጭ የሚሰሩ መድረሳዎች፣ ከፈቃድ ውጭ የሚሰሩ መስጊዶች፣ ከፈቃድ ውጭ የሚሰሩ ቁጥባዎች በሙሉ መቆም አለባቸው ነው መቆም አለባቸው ነው። ይህንንም ለመቆጣጠር ይህ ስልጣኑ ምንም የማይሻማው ይህ ስልጣኑ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በስሩ ያሉ መዋቅሮችን ኦኬ ማሻአላህ ጀዛከላህ እቴ። እስኪ ኢንሻአላህ ፕሮግራማችንን ለመጀመር እዚሁ በቴክስት አሁን ድምፁን እየሰማነው ሰው ማን ነው የተናገረው የት ነው? እስኪ ኢንሻአላህ ከሁላችሁም በነገራችን ላይ እዚህ ያላችሁ ወንድሞች እና እህቶች እጃችሁን አውጡልኝ እስኪ መኖራችሁን ቼክ ለማድረግ። እንደዚሁም በዚህ ውይይት ላይ ኢንሻአላህ አላህ ሱብሓነሁ ወተዓላ እድሉን ሰጥቶን እዚህ ከተገኘን በአካልም በአእምሮም ከውይይቱ ጋር ሆነን አብረን ቆያለን የሚለውንም ኢንሻአላህ ቃል በመግባት እጃችሁን አውጡ። ሊባረከላሁ ፊኩም። ኦኬ ጀዛኩሙላህ ሁላችሁም። እስኪ አሁን የተናገረው እንግዲህ እዚህ ያላችሁ ወንድሞችና እህቶች አሁን የተናገረው የሰማነው ድምፅ የማን ነው? የተናገረውስ የት ቦታ ነው? እስኪ ኢንሻአላህ ይችን ጻፍ አድርጉልኝ። ዶክተር ሽፈራው፣ ምናልባት ዶክተር ሽፈራው የሚባሉ ማአት ሰዎች ሊኖሩ ይችላሉ። የአባቱን ስም ፈልጋለሁ። ኦኬ ዶክተር ሽፈራው ጌታቸው አለማያ ጊዮን ሆቴል። ማሻአላህ ጥሩ እንትኖች ናቸው። እስኪ ኢንሻአላህ ምክንያቱም በአንድ የትግል ወቅት ወይም በአንድ የትግል ሂደት ውስጥ እነዚህንና መሰል ጉዳዮችን በትክክል ማወቅና ያው በትክክል መያዝ አስፈላጊም ስለሆነ ነው ኢንሻአላህ ይህን ጥያቄ የማቀርብላችሁ። ጥሩ ተናጋሪው ያው የኢትዮጵያ ፌዴራል ጉዳዮች ሚኒስትር የሆነው ዶክተር ሽፈራው ተክለ ማርያም ነው። የተናገረውም በአገሪቱ ውስጥ የመጀመሪያ የሆነውን መንግስት ይፋ የሆነውን የአህባሽ የኢትዮጵያ ሙስሊሞችን በአህባሽ አስተምሮት ለማጥመቅ በተዘጋጀው ጉባኤ ላይ በአለማያ ዩኒቨርሲቲ በሐረር ግቢ ውስጥ የተዘጋጀ ፕሮግራም ላይ ነው። ይሄ ፕሮግራም እንግዲህ መንግስት በኢትዮጵያ ሙስሊሞች ላይ ያወጀውን ዘመቻ ይፋገበትም በመሆኑ ተናጋሪውም የተናገራቸውም እንደዚሁም የተናገረበት ቦታና ሁኔታም በኢትዮጵያ ሙስሊሞች የታሪካዊ የመብትና የፍትህ እንቅስቃሴ ውስጥ ልዩ ቦታ የሚሰጠው ነው። ኢንሻአላህ እንግዲህ ፕሮግራማችንን እስቲ ወንድሜ ተውፊክ ካለ ወይም ፍኖተ አለ እኔ ከማስተዋውቀው ምናልባት አንተ እንትልትለው ትችላለህ። ባረከላሁ ፊኩም ምልክት ትጠይቃለህ። ጥሩ ያው ወንድሜ ተዘማክ ፕሮብለም ፍኖተ ባለ ጊዜ ኢንሻአላህ ማይኩን ይቀበለኛል። እስከዚያ ድረስ ነገር ግን ፕሮግራማችንን በሚከተለው መልኩ ኦኬ ማይኩን ኢንሻአላህ እንደግመዋለን። ሌሎች አውዲዮችም እንደግመዋለን። አቡ ነበክ እንደግመዋለን ኢንሻአላህ። ኢንሻአላህ ፕሮግራማችንን በሚከተለው መልኩ እናቀርበዋለን። ነገር ግን ምናልባት ማስተካከያ ካለው ወንድሜ ፍኖተ በኋላ ያስተካክለኛል። ነገር ግን በመጀመሪያ ደረጃ በዚህ እንዳልኩት ይሄ አሁን የመጀመሪያው አመት ነው በመንግስት በኩል ይፋ የሆነ በሙስሊሞች ላይ ኢፍትሃዊ የሆነ ዘመቻ የከፈተበት ለሙስሊሞች ደግሞ ወሳኝ የሆነ የመብትና የነጻነት ትግል የጀመሩበት ጊዜም ነው። ለዚህ ኢንሻአላህ ይሄ አመት ባጭሩ ምን ይመስል ነበር የሚለውን ለማየት እንሞክራለን። ዋና ዋና የሆኑ ነጥቦችን በማንሳት በእርግጥ በአመቱ ውስጥ 360 በላይ ቀናቶች አሉ። ምናልባት ግሪን ተባልክ እዚህ የላክ ያለው ሜሴጅ ካለ እኔን ምንም አፌክት ስለማያደርገኝ ጊዜህን ባታባክን ጥሩ ይመስለኛል። እኔን ምንም እንትን የሚለው ነገር የለም። ስለዚህ ዶንት ዌስት ዩር ታይም እና ምን ይመስላል የሚለውን አንኳር አንኳር የሆኑ ነገሮችን እያነሳን ለመቃኘት እንሞክራለን። ከዛ በኋላ ኢንሻአላህ ወንድሜ ካለ በአመቱ ውስጥ ይሄ የኢትዮጵያ ሙስሊሞች ላይ የተደረገው ዘመቻ እንደዚሁም ደግሞ የኢትዮጵያ ሙስሊሞች ለመብታቸውና ለሃይማኖት ነጻነታቸው እያደረጉ ያለው ትግል በምን መልኩ በሚዲያዎች ሽፋን አግኝቶ ነበር የሚለውንም እናያለን። ከዛው ጋር በመነሳት ደግሞ በአሁኑ ሰዓትስ ያለው ወቅታዊ ሁኔታ ምን ይመስላል የሚለውን በአንድ ወንድሜ እንደዚሁ ይቀርባል። በተለይ በየሳምንቱ የሚደረጉ ትምህርትም ወይም ደግሞ ሪፖርቶችም አሉ። ከዛ በተጨማሪ ደግሞ በአገሪቱ ውስጥ በሰደቃና የአንድነቱ በተለያየ መልኩም የተለያዩ እንቅስቃሴዎች አሉ እና እነዛ በአጠቃላይ ምን ይመስላሉ፣ ይሄ የትግል እንቅስቃሴው የት ላይ ደርሷል የሚለውን ባጭሩ ለመቃኘት እንሞክራለን። እንደዚሁም ደግሞ አላህ ከፈቀደና ምናልባት ወንድሜ ፍኖተ هذا القرآن يوحد